وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. በጣም አመሰግናለሁ እህቴ አመቱላህ ጊዜ ያጠፋውነኝ። ስለዚህ አንደኛ ጥያቄ ቢል ጀምር እንግዲህ ሁሉ ከትናንትናው درس ነው። كيف يكون الشهادة بأربعة؟ አራት ምስክር አንድ ዚና አደረገች ለማለት ወይም ዚና አደረገ ብለ ለማረጋገጥ ከተፈለገ አራት ምስክሮች እንጡ ብለዋል አላህ Subhanahu Wa Ta'ala። እንግዲህ እነዚህ አራት ምስክሮች ምን ምንድነው እንትናቸው ምን ተላቸዋለህ? ቃዲ ለምሳሌ አራት ምስክር ሲቀርቡ ምን ኬፍ የተሰረፈው ምንድነው የሚያርገው ምንድነው የሚለው ይሄን ነገር ግለጽልኝ አላል ወይ? አንድ ሴትና ወንድ ዚና ያደረጉ አራት ምስክር እስከሚያያቸው ይቻላል ወይ? ማይክ ፍሪ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኢንሻአላህ ኡስታዝ በጠይቁ መሰረት ዚና የሰሩ ወይም ዘን ዚና የሰራች ሰው አራት ምስክሮች ያስፈልጋሉ። እነዚህ ምስክሮቹ ምንድናቸው? አራቱም ሴቷን እና ወንዱ ብልት ለብልት ሲገናኝ ታዩ ነው። እነዚህ ሰዎች አራት መመስከር አለባቸው። እና አንድ ጊዜ እንደዚህ ነገር ተከስቶ ዑመር ረዲየላሁ ዐንሁ ይሄን መብራት ያስፈልጋል ኡስታዝ። ሁለተኛ ነገር ደግሞ ያ ነገር ሊታይ አይችልም። በጣም በጣም ሰዎች ኦኬ አስፈልግ መግለጽ ኦኬ። ስለዚህ ኢንሻአላህ ተዓላ ሌላው ይሄ ነገር ደግሞ ለማየት ይቻላል ወይ ያሉት ነገር በጣም ከባድ ነው። ማንም ሰው መቼም ሰው ባለበት ይሄን ነገር ሊያሳይ አይችልም። ትናንትና በተናገርበት ሰረት በቪዲዮ ያው ይሄ ኖርማል የሆነ ነገር ነው እንጂ እንደዚህ አይደለም። አላሁ አለም ማይክ ደርሶ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንዳልኩት አራቱም ሰዎች አቁለ ለማብር ለዑመር ረዲየላሁ ዐንሁ አልኩት ነገር ነው ነው ያሉት ኡስታዝ። እሱ መብራት ካስፈለገ ብዬ ነው። ኢንሻአላህ ማይክ ደርሶ ሰላሙ አለይኩም ተላ ወበረካቱ። ወንድሜ ፍላጎታችን ጥሩ መልሰሃል፣ ግን አልሞላም እኮ አሁን እኮ እናው አራት ምስክሮች በአይናቸው ያዩ መሆን አለባቸው ብለ ዘጋው። ሌላ እኮ ተናግሬ ነበር አንዳንድ። እሺ እስቲ የሚጨምርለት ካለ ማይክ ፍሪ። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። ይኸውልህ በመጀመሪያ ደረጃ አራት ምስክሮች ብያለሁ። ከዛ ሌላ ግን ማንኛውም ሰው መጀመሪያ ያው አላህ ሱብሓነሁ ወተዓላ ከዛ በመጀመሪያ ዚና የሰሩ ሰዎች ቤት ውስጥ ሆነው እንዲቀመጡ እስኪሞቱ ድረስ ተዋቸው ተብሎ ነበረ። ከዛ አላህ ሱብሓነሁ ወተዓላ ሱረቱ ኑህ ቁርአን አወረደና ምን አደረገ? እያንዳንዱ ሰው ያገባና ያላገባ ሴት ኦኬ አያስፈልግም። ኦኬ ሱብሓነላህ። ወይም ደግሞ መቶ መቶ ጅራፉ እንደተወሱም ኢንሻአላህ አይኔ ጻፍኩትን ጠቅላላ ነበረ እንትላል ነበረው። ኦኬ ኦኬ። ለማንኛውም አፈ ባሉ ኢንሻአላህ ተሳስቼ ከሆነ ሰላሙ አለይኩም ተላ በረካቱ። ፍላጎታችን መልስህ እኮ ጥሩ ነበር፣ ግን ትንሽ ጨማምረህ አስውበህ ብታቀርበው ያኒ ለምሳሌ አራት ምስክር መጡና እኔ በአይኔ አይቻለሁ እሱ ጅማዕ ሲያደርግ አይቻለሁ ብሎ ይሄዳል። እንግዲህ እንዳነጋገርህ ከሆነ እንደዚህ ነው። እኔ ግን ብዙ ተናግሬ ነበር፣ ስለዚህ ምን እንደሆነ እንደዚህ እንደሆነ ምን እንደሆነ እንደዚህ እንደሆነ ብዙ ተናግሬ ነበርና የተናገርኩት ነገር ጠቀስ ጠቀስ ብታረገው ይሞላል ማለት ነው። እሺ እንግዲህ እስቲ ሌላ ማን ጨምርለታል? ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል ሴት እዚህ ጋር አንድ ሰው ዚና ሰራ ተብሎ ከተጠረጠረና አራት ሰዎች ዚና ሲሰራ አይተናል ብለው ካሉ ዳኛ ፊት ቀርበው አራቱ ምስክሮች ምስክርነቱን የሚሰማው ሰው ለምሳሌ ዑመር ቢሆን እያንዳንዱን ለየብቻ አድርጎ አንዳንድ ነው የሚጠይቃቸው። ሁሉንም ቢጠይቃቸው ሁሉም ተመሳሳይ መልስ ሊናገሩ ስለሚችሉ አንዱን ያስገባና እንዴት ነበር ዚና ሲያደርጉ ያየኸው ብሎ ይጠይቃል። አንዱ ወይ ቆሞ ይላል እንደዚህ እሺ ሂድ ብሎ እሱን ያስወጣል። ሌላኛው ደግሞ ይመጣና ሁለተኛው ደግሞ አንተ እንዴት ነው ያየኸው ብሎ ሲለው ተኝቶ ወይ ሊል ይችላል። ከዛ እሱን አስወጥቶ ሶስቱም ብቻ አራቱም በእንደዛ አይነት መልክ የተለያየ ሲናገሩ ሁሉም የተለያየ ስለሆነ በሱ ዚና አደረገ ከተባለው ፋንታ እነሱ ግርፊያው እነሱ ያገኛሉ ማለት ነው። አላሁ ያለም እኔ ተረዳሁት። ይሄ ነው ማይክ ፍሪ። نعم አሁን እህታችን ትንሽ ጨመረች ያውላችሁ። ሌላ ሰው ብንሰጥ ደሞ ሌላ ይጨምራል፣ ሌላ ሰው ደሞ ሌላ ይጨምራል። እንግዲህ ተጨማምሮ ተጨማምሮ ከዛ በኋላ ሙሉ መልስ ይገኛል። ግን የማይጠበቅ ነገር ነው ይሄ ነገር። አንድ ሰው ቢመልሰው ነው ጥሩ የሚሆነው። على كل حال ይንቋጨውና በመጀመሪያ ደረጃ ምንድነው ምላው ሶስት ሸሃዳ አይበቃም፣ ሶስት ተኩል አይበቃም፣ ሶስት ሰዎች ተኩል አለ እንደዚህ አራት ምስክር መሆን አለባቸው። አንድ ሁለተኛ ሙስሊሞች መሆን አለባቸው። ሁለት ሶስተኛ ያኒ ሴት መግባት የለባቸውም እዚህ ላይ ሴት ያኒ ለምሳሌ እንግዲህ ይሄ ነገር አልገለጽኩትም አሁን ልጨምርላችሁ ብዬ ነው። እንዴት መሰላችሁ ምስክር አንድ ወንድ እንደ ሁለት ሴት ነው የምንትን ለምሳሌ ሁለት ምስክር ከተፈለገ አንድ ወንድ ከተገኘ ሁለት ሴቶች ደግሞ ሁለት ይሆናሉ ማለት ነው። ሁለት ሴቶች እንደ አንድ ወንድ ይቆጠራሉ አይደለም። ይህ ነገር በማንኛውም ምስክርነት ነው በእንትን ግን አይሆንም። በሐድ ቅጣት የሚገባበት مثلا የሞት ቅጣት የሚቀጣበት ነገር ከሆነ ወይም ደግሞ የኩርማጅና የመግረፍት የሚቀጣበት ነገር ከሆነ እዚህ ሴት አትገባም ካፍርም አይገባም ያኒ ኢላ ይኩን ሙስሊም። ይህ አንድ። ሁለተኛ ነገር አራቱም ባንድ ቦታ አስገብተህ አይጠየቁም። በጣም ክልክል ነው ይህ ነገር። አራቱም አስገብተህ ምን አያችሁ خلاص አራቱ አንዱ ያለው አንዱ ይደግማል አንዱ ያለው አንዱ ይደግማል። ዑመር እንዳደረገው እያንዳንዱ ሰው ለብቻው ታስገባና አንዱ አረንጓዴ ካሌ አንዱ ደግሞ ቀይ ካሌ አራቱም ይጀለዳሉ። ሁለተኛ በአይናቸው ማየት አለባቸው። ሶስተኛ ነገር እኔ የገለጽኩት ነገር አለ ራቆታቸው በአልጋ ላይ ተኝተው ብታገኛቸው ምስክር አይሆንም። ወይም ተቃቅፈው ሲሳሳሙ ያኒ ዚና አይባልም። ወይም ደግሞ ሁሉ ጊዜ ከሱ ነው የምታድረው እንዴ አብረው ኮ ነው የሚያድሩ በርዱ አይበቃም ይሄ ነገር። ያ ያልነው ያኒ ክሩ ወደ መርፌ ውስጥ ገብቶ ማየት አለባቸው ብለናል። እሺ እና ይሄ ነገር ስትገልጽ አራት ምስክር ብለህ ስትገልጽ እንደን ጨረፍ አርገህ አትለፍ። በደንብ አርገህ ቀጥቅጠው። ምክንያቱም ሰው ያኒ እንትን በቀላል እንዳይመስላቸው አላህ ሱብሃነ ወተዓላ በጣም ነው ያከረረው። አራት ምስክር ሲል ዑለማዎቹ ደግሞ ከነቢያችን የመጣ ሐዲሶች ጨምረው ብዙ ነገር ነው ያሉና በቀላሉ አይደለም ምስክሩ ለማለት ነው የፈለኩት። እሺ እንግዲህ ሁለቱም ማድሪ ዛሬ እንግዲህ ትንሽ ጠንከር ይበልና ለሁለቱም ባዶ ስጧቸው። አሁን እንደዚህ ካልሆነ ጥሩ መልስ አይሰጥም። ለሁለቱም ለእህታችንና ወንድማችን ባዶ ይሰጣሉ ማለት ነው። እቺ ሁለተኛው ጥያቄ ماذا كان الحكم في اول الاسلام لمن تاتي الفاحشه عندت فاحشه ያደረገችው ሴት በመጀመሪያ በጃሂልያና በመጀመሪያ እስላም ጀምር ፍርድዋ ምን ነበር? ማይክ ፍሪ። السلام عليكم ورحمة الله وبركاته. إن شاء الله. ياو بجاهلية عند سيت سكت موت درس ከዛ ቤት እንዳትወጣ ትደረግ ነበረ። እዛ ዘግተው እስክት ሞት ድረስ ያው በምስክር ማለት ነው ፈሒሻ ስለማድረጓን እንዳረገች ከተረጋገጠባት በአንድ ቤት ይዘጓትና እስከምትሞት ድረስ እዛ ውስጥ አስቀምጣው ይቀጣት ነበር ማለት ነው። ሌላ ያው አላህ መፍትሄ አላህ Subhanahu Wa Ta'ala መፍትሄ እስከሚያመጣላት ድረስ እና ሌላ ይሄ ባጭሩ ይሄ ነው። ግን ሌላውን ቀጥይ ካሉኝ ይቀጥላለሁ። ነብያችን ሰለላሁ ዐለይሂ ወሰለም ዛር ሀዳ የጠየቀችው ላቁም ኡስታዝ ይበቃል። አልተሰማሽም? ይብቃ? አው አይሰማም? ኦኬ ሰላም አለይኩም። እሺ ኑርጀና ገና አልጨረሰም። እሷ አንድ አመት በቤት አስገብተው በጣም ይቀጥዋት ነበር አትወጣም እስከምትሞት ድረስ። طيب ይሄ ነገር እንዴት ቀረ? ይህ ባህል እንዴት አስቀረው አላህ Subhanahu Wa Ta'ala? በምን አይነት ነው ያስቀረው? ማይክ ፍሪ ኡኑር ጀና። Subhanahu Wa Ta'ala ይሄን ነገር ያስቀረው በሱረቱ ኑር ላይ አንድ ያወረደና ደመሰሰው ማለት ነው። ምክንያቱም ዚና ያረገች ሴት ወንዱም ሆነ ሴቷም ካረገች መቶ አለንጋ እንዲገረፉ በማለት አላህ Subhanahu Wa Ta'ala ይሄን አያ ሲያወርደው በዚህ ምክንያት ተደመሰሰ ማለት ነው። እና ከዛ ያው ፍርዳቸውን የሚያገኙት እንደዚህ ዜና የሰሩ ሰዎች ይሄን አለንጋ በመገረፍ ወንድም ሆነ ሴትም ተሰብስበው ሰው እንዲያያቸውና እንደውም ሲገረፉ አላህ Subhanahu Wa Ta'ala ከጁማአ ቀን ወጥተው ሰው ሁሉ እንዲያያቸው ምክንያቱም እነዛ ሰዎች ሌላ ጊዜ እንዳይሰሩ መረጃ እንዲሆን ማለት ነው፣ መቀጣጫ እንዲሆን ለማለት ነው። አላህ Subhanahu Wa Ta'ala ይሄን አወረደው። አላህ አለ። እሺ በጣም ቆንጆ መልስ ነው። ሙሉ መልስ ነው የሚገባት ምክንያቱም አንዲት ሴት ዚና ካደረገች በቤት ውስጥ አስገብተው እስከምትሞት ቀጥዋት ነበር። እዛ ቁጭ ብላ ምግብ ምናምን ያስገቡ ማለት ነው። ላኪን ይሄ ቀረው አላህ Subhanahu Wa Ta'ala ህግ አወረደና አዛኒየት ወዛኒ ፈጅሊዱ ኩሉ ዋህድ ሚንሁማ ኢሽ 100 ጀልዳ ብሎ ስለ እንትን ስላለ ያ የነበረው ባህልና የነበረው እንትን ቀርተዋል። 100 ጀልዳ ወይም 100 አለንጋ ይገረፋል ማለት ነው። ከዛ ቀጥሎ ምንድነው ያለችው እህታችን? እዚ ደሞ ሰው ሰብስበህ ነው የምትገረፈው ምክንያቱም ለሷ ቀጣት ምናምን ሳይሆን ህዝቡ አርአያ እንዲሆንለትና እንዲፈራ። ሁለተኛ ደግሞ አንድ ነገር የረሳችው ስትቀጣ ወይም አለንጋ ስትመታ ደግሞ እዝነትና ርህራሄ እንዳይሰማችሁ እና እንት እንዳይሉ አትፍሩ። የአላህ ህግ ስለሆነ በልዋት በቃ ያኒ መተው እስከሚጨረስ መግረፍ ነው፣ ሌላ እንትን የለም። እሺ ምሉ ነጥብ ለኑር ጀና። ሶስተኛ ጥያቄ ይህን የመለሰ እንግዲህ ሁለት ነጥብ ሙሉ ሁለት ነጥብ እንሰጠዋለን። ማህየ ሽሩጥ ተውባ አስታ ተውባ አላህ እንዲቀበለው ከፈለጋችሁ ስድስት ሽርጦች አሉት። ስድስቱ የማያመጣ ከሆነ እባክህ እጅህን አውርድ አታበላሽብን ጥያቄው። ስድስቱ እኔ ሁለት ሶስት አለ والله ሌላማ በቃ ረሳው እስከዚህ ካልኩ ይበቃኛል አትበሉ። አሁን ስድስቱ የሚያመጣ ሰው ካለ እጅ ያውጣ። እሺ ሹሩጥ ተውባ ስታ ማይክ ፍሪ። السلام عليكم ይሰማል? ኦኬ ስድስቱ ሸርጦች የመጀመሪያው ለአላህ ብሎ ተውባ ማድረግ አለበት። ለሰው ብሎ ወይ ሰው አይኛል ብሎ ካደረገ ተውባ ተቀባይነት የለውም። ሁለተኛ በጣም መጸጸት አለበት፣ አልቅሶ ይሄን ነገር በማድረጉ በጣም መጸጸት አለበት። ሶስተኛ የሚያደርገውን ነገር ማቋረጥ አለበት። ማለት አሁንም ተውባ አድርጌ እንደገና መልሼ አደርግና እንደገና ተውባ አደርጋለሁ ማለት ሳይሆን ምንድን ነው ያኒ ወንጀሉ ከሰው ከሆነ ወንጀሉ ካንተና ከሌላ ሰው ከሆነ ወንጀሉ አላህ እዚህ አልገባ ማለት። ምክንያቱም ከዛ ከበደልከው ሰው ሄደህ አፉ በለኝ ማለት አለበት። ይገባቸዋል ወንድሞች? ለምሳሌ የሰው ገንዘብ ከበላሁ እኔ ለአላህ 100 ሺህ ጊዜ ተውባ በለኝ ብለው ላ ይላል። ሄደህ ገንዘቡን ክፈለው ወይም ከሱ አፉ በል እሱ ነው ተውባ የሚልልህ ነው የሚባለው እንጂ ሰው ከሰው ያለህ ወንጀል አላህ Subhanahu Wa Ta'ala አልገባበትም ስላለ ማለት ነው። በጣም ቆንጆ መልስ ነው። ለእህታችን ሁለት ነጥብ ስጥዋት እንግዲህ ለህታችን ሁለት ነጥብ ስጡልኝ ኢንሻአላህ። አራተኛው ጥያቄ ሁለት ሰዎች አሉ ሰማይና መሬት ቢጣበቅ የነሱን ተውባ አላህ አይቀበለው። ሁለት ሰዎች አሉ ጨርሶ ተውባቸው አላህ የማይቀበላቸው። ሌላ ግን ወንድሞች በጣም በጣም ትንበል በዚህ አዱንያ የፈለገውን ወንጀል የፈለገውን እስቲ አምጡ የፈለገውን ለምሳሌ አንድ ሰው ለናቱ የስጋግኘት ቢያደርግ 99 ሰው ቢገድል تمام من እስቲ አምጡ ወንጀል የፈለገውን ሽርክ ቢያርግም ሽርክ በቃ አላህ የለም ቢል تمام ወይም ደግሞ አላህ ሶስት ናቸው ቢል የፈለገውን በጭንቅላጡ በጭንቅላጣቹ ትልቅ ወንጀል ነው የሚባለው ቢያደርግም ተውባ ካለ الله سبحانه وتعالى قطع يدمس سلتال الشيء ولت سوى تشالوغن الله توبا تشوائك أبلم مانا تشو ما يكفري السلام عليكم ورحمة نبياتنا الله سبحانه وتعالى يالوت غرغران ويالوت يعني ህይወቱ ወይም ሩሑ በዛ በጎረሮው ከደረሰ በዛ ጊዜው ብቻ ያኒ ተውባ የማይቀበልለትና ሙሉ መልስ ነው የመለሰው ኢንሻአላህ። አምስተኛ ጥያቄ ይህ ጥያቄ ሁለት ነጥብ አለው ሁለት ነጥብ ይዛል። كيف كان في الجاهليه وفي اول الاسلام الجاهليهنا بمجمرው الاسلام ሲመጣ አንድ ሴት ባልዋ ከሞተባት አራት ቅርጾች ነበሩ ወይም አራት ሁኔታዎች ነበሩ አላህ Subhanahu Wa Ta'ala ቀርፎ አስለቀቃቸው እንጂ ይህ ባልዋ የሞተባት ሴት በአራት ነገር ትቀጣ ነበር ያኒ ቅጣት ሳይሆን ቤተሰቦቿ ወይም እንደዚህ በቃ አራት ወንጀል በሷ ይሰሩ ነበር። ምንድናቸው እነዚህ ለምሳሌ አንዲት ባልዋ ሞተባት አይደለም ሁኔታዋ ምን ነበር ምን ትደረግ ነበር? ይሄ ነው እንግዲህ ጠለቅ ቤት ከጠየቁ መልሱ ይመለሳል። በነገራችን እኔ ሁለት እጄ ወደ ሰማይ አርጌ ዱዓ ያደረኩነኝ ለነዚህ እጃቸው ያወጡ والله ዛሬ እንንጃ ፀሐይ በመብራቅ ነው ወጣችሁ መሰለኝ በጣም ደስተኛ ሆንኩኝ ሁሉ እጅ ሳይ الحمد لله ان يدرس يتكتاتلو ناتشو بيه دعاء يدركلاچو نو لراسيم لانتم والله الله يچمرلاچو اشي انغدي اون طياقه يتيكوت لممللس ما يكفر يلالو السلام عليكم ورحمه الله وبركاته እንግዲህ ኡስታዝ አንድ ሴት አንድ ሰው ሚስቱ ከሞተች ሚስቱን ተተኮመተ ማለት ነው ልጁ ከወለደ ማለት ልጁ የወለደ የእሷ ልጅ አልሆነ ማለት ነው ወይ ካለ ወይም ደግሞ የእሱ ዘመድ የሆነ ቤተሰብ የሆነ ሰው ካለ ልክ ባሏ እንደሞተ እራሷ ላይ የሆነ ጨርቅ ይጥልላታል ያንን ጨርቅ ጣለላት ማለት እንግዲህ ሴትዮዋን ያወረሳት ማለት ነው በአጠቃላይ የእሱ ሆነች ማለት ነው እና ይህችን ማዕብዲን ያለችው ገድላት የሚለው ነገር እኔ አላልኩም ያልኩት ምንድነው والله من البات ሊገድላትም ይችላል ነው ያልኩት አይደለም ስለዚህ የተከሰቹ አራቱም ممكن ያገባታል ጨርቅ ካወደቀላት ያገባታል ካልፈለገ ደግሞ ለሌላ ሰው ይድርና መህሩዋ ለሱ ይወስዳል ሶስተኛ ደግሞ ዝም ብሎ ይተዋታል ጭንቅንቅ ብላ በቃ ገንዘብ ከፍላ ጠልቀኝ እንድትል አራተኛ ደግሞ እስከምትሞት ይጠብቃትና ከዛ በኋላ ይወርሳታል ወራሽ እሱ ነውና እንደ ባልዋ ሆኖ ይወርሳታል በዚህ አይነት ነበርሽ ማለት ነው። እሺ ሁለት ነጥብ ለእህታችን ሰጣላችሁ ማለት ነው። ስድስተኛ ጥያቄ ማህው الخلع خلع የሚባለው فداء የሚባለው ምንድነው አዳቡስ ምንድነው خلع ማለት يعني አንድ ሴት ፍታኝ ብላ يعني شوفوا ጥያቄው እንግዲህ ረዘም ያለ እንትን ቃላት ከተጠቀምኩ መልሱ ይመለሳል። خلع وفداء يمبالو من دنو أدابوس من دنو نعم ما يكفري مكرياتهم قالاتو تشو بأربنيا بتاوقوت نو طرو خلع سيبال خلع نو بمارنيا ترقومو أوكه جن بأربنيا سنتك نو طرو ما يكفري السلام عليكم ورحمة الله وبركاته. كل أمانة يعني توات وين تقلى أنها وين راقات توات مالتنا سويا قبان يلبلا امنا تارقا بس بلوات نبرا السوق انتوات أب سوري سوري سوري سوري هتي توداجي سوري سوري مالت لنيا من ما يتقمم እኛን የሚጠቅም ምንድን ነው? መጀመሪያ ያኔ እንትኑ ጥያቄውን መረዳት። አሁን ለእህታችን ተወዳጄ በረካና ኡም አብዲን ከነበራት ረሲድ አንድ ነጥብ ቁረጡላት፣ አንድ ነጥብ ቀንሱላት ከነበራት ከነበራት ማለት ነው እንግዲህ። እሺ ማይክ ፍሪ። አፈንጋጭ እንደ ማለት ነው። ካለምንም ምክንያት ከመስመር የወጣች ነው። ኦኬ ማይክ ፍሪ። ኡሙ ሙስሊማ መልሰሻል እኮ አይደለም እንዴ? ካልተሳሳትኩ መልሰሻል። ወላሳስቻለሁ አልመለሰችም? ኦኬ ኦኬ ሶሪ። ካልመለሰች ትመልስ። መልሳ የተሳሳተች መሰለኝ እኔ። ኦኬ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ኡስታዝ አልመለስኩኝም። ማይክ ሲዝ ተቆራርጦ ሌላ ሰው መልሶ ነው እንጂ አልመለስኩኝም ኢንሻአላህ። እና አፈንጋጭ ካለምንም ምክንያት ከመስመር የወጣች ቃልኪዳኗን እንደዚህ ቃልኪዳኗን አፍርሳ በባሏ ላይ ብዙ መጥፎ ነገሮችን የሰራች እና ያው በጭሩ ከመስመር የወጣች እንደማለት ነው። አላሁ አለም። እሺ ለኡሙ ሙስሊማ አንድ ረሲድ ካላት ዴፖዚት ካላት አንድ ቀንሱላት። እሺ ምክንያቱም ጥያቄዋል ከሳትረዳ ነው የመለሰችው። እኔ ያልኩት ምንድን ነው ኹሉዕ ምን ማለት ነው ወይም ፊዳ ፊዳ ማለት ምን ልበላችሁ እንግዲህ በባባና ከተናገርኩት ታውቋል። ስለዚህ ምንድነው ኡሙ አብዱላህ ኡሙ አብዱላህ ወይም ደግሞ ቤቢ እንደዚህ መልሳሉ። ገዛ በኋላ ጊዜ አታጥፉብኝ ማይክ ፍሪ። አሰላሙ አለይኩም። ይሄን ጥያቄ አልገባኝም ይለፈኝ ኡስታዝ ጀዛከላሁ ኸይር። አንድ ሴት ከባሏ ልትጠለቅ ብላ ከፈለገች በራሷ ፍላጎት የሚላትን ብር አንጭ የሚላትን ወይ ደግሞ የሰጣትን መህር አንጭ የሚላትን ከመለሰችለትና ከዛ በኋላ የሚጠልባትን ብር ማለት ነው። ማይክ ፍሪ ወልደሃለ። እሺ አሁን ለምሽካት ነጥብ አይሰጥም። ምክንያቱም ኹሉዕ ማለት ነገረችን ልክ ነው። ኹሉዕ ማለት እሷ እንዳለችው ነው። እኔ ግን ያልኩት ኹሉዕ ምን ማለት ነው? አደቡስ እንዴት ነው? አዳብ አለው፣ ስነ ስርዓት አለው፣ አገባብ አለው። ዋናው እሱ ነው የሚያስፈልገን። እኛ ኹሉዕ ማለት አንዲት ሴት ትዳር ካልፈለገች ፍታኝ፣ በቃ ፍታኝ ብላ አለምንም ምክንያት ፍታኝ ስትል ይህ ኹሉዕ ወይም ፊዳ ተፍዲ ነፍሰሃ يعني راسوان كفلا طلاق وتوسدالك ما تنو ادابو ديت نو مايك فري. السلام عليكم. ادب مالت منم عينت مكنيات ساينورات لمثالي كفل وسط يمنتا كفل وسط اميسروت لا منم شجر كلي لبات ወይንም ደግሞ እንደዚሁ በደላ ነገር ፍታኝ የምትል ከሆነ ያንን እንትን ይኖራታል፣ ዝም ብሎ የመውሰድ ይችላል። ግን እሷ ብዙ አይነት ችግር ለምሳሌ መኝታ ክፍል ውስጥ የሚያስቸግራት ከሆነ ተሰሩፍ ላይ የማይመች ሰው ከሆነ ከእሷ መውሰድ አይችልም ሆኖ የሚለውን ነገር ማይክ ፍሪ። እሺ አላ ኩል ሐል እህታችን ምሽካት ግማሽ ነጥብ ነው የምትሰጠው ምክንያቱም መጀመሪያ ተናግራ እንደገና መጣ ጥያቄውን ሙሉ መለሰች እንደገና ሶስተኛ መጣ እንደገና ሞላችሁ ይሄ ነገር በሩማችን አይሄድም አንድ ጊዜ ትመልሳለህ ስለዚህ ግማሽ ነው የምትሰጠው እሺ እኔ ልምላው ትንሽ ኹሉ ማለት ወይም ፊዳ ማለት ተፍተዲ ነፍሰሃ ማለት አለ መጀመሪያ አደቡ ልንገራችሁ መጀመሪያ ከሷ መሆን አለበት እንጂ ከሱ መሆን የለበትም እሱ አጨናንቀዋት ወይም በድለዋት ወይም በጣም ሲበድላትና መሬቱ ሲጨንቃት ጠልቀኝ ብትል እሱ መብት የለውም መህር ስጥኝ ለማለት ከሷ ጠግባ አለምንም ምክንያት ያኒ ጠልቀኝ ካለች ይህ አንድ አደብ እንትኑ ነው አንድ ሸርጡ ነው ሁለተኛ ነገር ደግሞ ያኒ አደቡ መህር ከሰጣት በላይ መጠየቅ የለበትም ያኒ ሊጠይቅ ይችላል ላኪን ነቢያችን ሰለም ምንድነው ያደረጉ ያ ثابት ابن قيس ምንድነው የሰጣት ጋርደን ጋርደኑ ትመልስልህና ጠልቃት እሺ እና የሰጣት መህር መለሰችና ጠላቁን ተቀብላ ሄደች አደቡ እንግዲህ ምንድነው መጀመሪያ ከሱ መሆን የለበትም በደሉ ከሷ ነው ሁለተኛ ሲጠይቃት ደግሞ ያኒ እንትኑ ከዛ በላይ መጠየቅ የለበትም ያኒ ይሄን ነገር ከተስተካከለ ብቻ ነው እንትን የሚሆነው እሺ ኦኬ የሚቀጥለው ጥያቄ እንግዲህ ሰባተኛ ጥያቄ ማለት ነው يقول سبحانه وتعالى نعم ይሄን ሁለት ነጥብ አለው ይሄ ጥያቄ يقول سبحانه وتعالى وعاشروهن بالمعروف በደንብ አርጋችሁ በሚስቶቻችሁን በጠባይ በስነ ስርዓትና በጥሩ ነገር ያዝዋቸው አለ አይደለም طيب ذكر العلماء خمسة خصال أمست نقروش تكسوال مستهن بدن بارقه لتيزات كتفلق الله بمي ودو من قل لتيزات كفلق عند سو أمست نقروش تكسوال إنا بنزي أمست نقروش تدارو يستكاكلال تدارو لمتو آمت أبرو بيكويوم عند إن كان يقنيبتم بتام ماري هون تدار يسالفالو إنزي أمست نقروش ከፈጸመ ማለት ነው ባልየው ወይም ሴትዋ ማን ነው አምስታቸው የሚጠቅሳቸው አንድ ከቀነሰ 0 ነው የምንሰጠው ስለዚህ ባካቹ አምስቱ ማን ነው የሚጠቅሳቸው ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ አምስቱ ማለት ነው ዑለማዎች ያስቀመጡት አንደኛ ጥሩ እና ውበት ያለው ንግግር ማለት ነው እሷን ደስ እንዲላት ለራሱ እንኳን ባይፈልግ እንዳይከፋትና እሷን ደስ ይላት እንዲላት ጥሩ ንግግር እሷን ማናገር ሁለተኛው በመኝታ ام عبد الله مكرش ነበር መሰለኝ አላውቀውን ብለሽ ነው ሄድሽው አላውቀውን ብለሽ ሄደሻል ምን አርጋት ወንድሞች ይሄን ጥያቄ አላውቀውን ብላ ሄደች ማለት ነው ትመልስ እሺ እሺ እሺ መኩሪ እንግዲህ እህት ግን ሌሎቹ ነበሩ በሙሉ ማይክ የያዙ ያልያዙ ብዙ ነበሩና እስቲ መልሽ ኦኬ ኦኬ አንደኛው እንዳልኩት ጥሩና ውበት ያለው ንግግር ከሷ ለሷ ማለት ነው እና በሚያናግራት ጊዜ በማስከፋትን ቃል እየጠበቀ ጥሩ ንግግር መናገር ነው ሁለተኛ በመኝታ ቤት ውስጥ ያለው ማለት ነው ማንኛውንም በሁለቱ መካከል ያለውን ግንኙነት ማሳመርና ማስተካከል ነው ሶስተኛው ነፈቃ የሚለው ላይ ስጦታ ማለት ነው በትንሽ ገንዘብ እንኳን ቢሆን የሚገዛውን ደህና ነገር እሷን ሊያስደስታት የሚችል እና ገዝቶ ከጥሩ ንግግር ጋር ያንን ማቅረብ ነው ሌላው ለእሷ ራሱን ማሳመር ማለት ነው ማቆነጃጀት እሷ ጋር በሚቀርብበት ጊዜ በጥሩ ሁኔታ መቅረብ ደስ የሚላትን ነገር እያየ እየለበሰ እየሽቶም ቢሆን የተለያየ ነገር ለእሷ ደስ እንዲላት ማድረግ ነው ሌላው አምስተኛው ምንድነው በልቧ ውስጥ ደስታን ማስገባት ማለት ነው እና በንግግር በሚያደርገው ተግባር ማለት ነው የገባኝ ይሄ ነው السلام عليكم ورحمة الله ما شاء الله اللهم عبد الله اطر يا لي ቆንጆ መልስ ነው የመለሰችው سبحان الله እኔ በ10 ደቂቃ የገለጽኩት ሷ በ1 ደቂቃ መለሰችው ቆንጆ ነው እነዚህ አምስት ናቸው የሚጠበቁ እስቲ በአላህ ልጠይቃችሁ እነዚህ አምስት በባልና ሚስት ከተገኙ ሸይጣን በየተኛው ሾልኮ ሊገባ ይችላል ወይም ጠላት በየተኛው ሾልኮ ሊገባ ይችላል ልባቸው በምን ይሰበራል እስቲ ጠይቁ والله ልጠይቃችሁ እስቲ يعني سبحان الله ጥሩ ጥሩ ቃል እየመረጠ ጥሩ ጥሩ ቃል እየመረጠች ከተነጋገሩ ምንም አይነት ልብ የማይነካ ቃል መጥፎ ነገር ካልተነጋገሩ አንድ ይሄ እንኳን ይበቃል እኮ ይሄ እኮ በቂ ነበር ግን ምን ጨመሩበት በግንኙነት ሲሄን ደሞ እሷ የምትደሰትበት እሱ የሚደሰትበት በጣም ከተዋሃዱ በእንጅታ ቤት ሶስተኛ ደሞ سبحان الله يعني ለሷ ብሎ ተበጃጅቶ ቢቀርብና እሷም ራስዋ ተሰኑ አድርጋ يعني ምንድነው ደስ የሚለው እሱ ምንድነው ደስ የሚላት የተባባሉ እንትን ካሉ ከዛ በኋላ እጁ ደሞ ክፍት ከሆነ ስስታም ካልሆነ የጠየቀችው እንኳን ባይሆን ደስ ደስ የሚላት አስቤዛው ነው እንጀራው ነው መጠጡ ነው ምግብ ነው መንጣፉ ነው ያኒ የክራይ ቤት ነው ምናምኑ በቃ ወደ ኋላ ሳይል ለቤቱ የሚጠቅም ነገር በቃ እጁ ከፍቶ ከእንትን ከተሰረፈ ሁለተኛ ደግሞ ጥረቱ በሙሉ በልቧ ደስ የሚል ነገር ሁሉ ጊዜ ደስ እንዲላት እንዳይከፋት ብቻ خلاص እሷ ደግሞ በቃ አንድ ቀን እንኳን ማክሮፍ ማየት የለብኝም ደስ ይበለው በስ ደስ ይበላት በስ ማን ነው አሁን ሸይጣን በምን ነው የሚገባው እናቷ ብትሆን አባቷ ቢሆንም እናቱና አባቱ ቢሆኑም ሰይፍና ጉራዴ ይዞ ቢመጡም መሽሎኪያና መግቢያ የላቸው እሺ እነዚህ ናቸው ስምንተኛ እንግዲህ ሁለት ነጥብ ስጥልኝ ለታችን ስምንተኛ ጥያቄ الشيخ يعني الشيخ ابراهيم مالتنو ذكر بعض الكلمات في عدم توافق الزوجين وقال لا محبة ولا لعب ولا تفاهم ولا لذة بل خناق واستفزاز لا استمتاع جنسيا ودائما تنافر والحياة الزوجية بهذا الشكل ما رأيك إلال ياكو سوسنة بيزال እና ሼኹ ሲገልጽ ምን አለ حياه الزوجيه مدفوع حياه الزوجيه የሚባለው አለ ጻፉልኝ እስቲ የጻፈ ነው የሚመልሰው عدم توافق حياه الزوجيه እኔ ባረብኛ ነው ማነበው عدم توافق እናንተ ባማርኛ ገልጻችሁ ንገሩኝ ከዛ በኋላ አስተያየታችሁ ስጡኝ ይሄ አይነት ዳር ምን ሊሆን ነው عدم توافق ሁለተኛ لا محبة سوستنيا لا لعب ولا مزاح أراتنيا لا تفاهم أمستنيا لا لذة سدستنيا بل خناق سباتنيا استفزاز سمنتنيا لا استمتاع جنسيا لا استمتاع جنسيا زتنيا دائما تنافر انزي زتين قالات بامارنيا گلصو كذا بحالا يه تدار من اين تدار بهونن يمي نغرن 3 نطب يوستال معناتنو شي صفاتچوال تلو تو بي لدگماچو يهن اين تدار يهن نغر ياللبت اهونم تقساچو نغر ياللبت تدار من اين تدار يهونال عدم توافق نعم بين الزوجين يعني ولا محبة ولا لعب ولا مزاح لا تفاهم لا لذة بل خناق واستفزاز ولا استمتاع جنسيا ودائما تنافر نزيزت اين نقروش بامارنيا قلصو ما هي هذه الحياة الزوجية ይህን ሀያተ ዘውጅያ ምን ይመስላል? አንተስ ምን አይነት ፍርድ ታቀርባለህ ለነዚህ? ማይክ ፍሪ። ሶስት ነጥብ አለው ይህ السلام عليكم ورحمة الله وبركاته. تماري وتملس على أني الملس أستاذ نو نو أوكي مايك فري. عليكم ورحمة الله وبركاته. أني لما أنت اسمه اسلام ايش معك فيه. أمت الله ملسي ملشي كون يا الكوش أمت الله هذا لم أول كوش كو لم نتملشي ما يكفر يا أمت الله. السلام عليكم ورحمة الله وبركاته. عوف بلوني ساد سكرين ولا إسلاب من نجر أي شنو عندنا على مجبابات هو الثانية فكر يلي لو تعوت هاي لو على مجبابات عام يلي لو كومن يهونا نجر يلا شوم ما كبابر يلا كل ما جك أجك يهن يمسر تدار اللي تدار هذا بني هي بهيوة جدا عذاب ما بدي. أوكي إيش ترجمه أرا አመት ላህ የኔ ጥያቄ ግልጽ ነው። እኔ ዘጠኝ ቃላት ነው የጠቀስኳቸው። እያንዳንዱ ቃል በአማርኛ እየነገርሽ ሂጂ እና ከዛ በኋላ ይህ አይነት ትዳር አስተያየት ስጭለት እሺ። እና ቃል በቃል ሂጂ። ምንድን ነው ያልኩት እኔ? አደም ተዋፉቅ። አደም ተዋፉቅ ማለት አለመግባባት አይደለም። አደም ተዋፉቅ لا محبة لا لعب ولا مزاح لا تفاهم ولا لذة بل خناق واستفزاز لا استمتاع جنسيا دائما تنافر نزي زتين قلت إنيا كذا بحالا كلا قلت بحالا يه أين التدار مني مسلشال مفتيه ومني هونال እሺ። በዚህ አይነት የሚመልሰው ካለ ጥሩ፣ ከሌለ ግን ምን ልናደርግ እንግዲህ። አሞ አመቱላህ አንድ ነበረች፣ ከዛ ጥሩ የምትመልሰው ለሷ ነበር የጠበቁት። አሞ መሐሙድ ካለች ትመልስ፣ ወይም አቡ አነስ ካለ ይመልስ፣ ሌሎቹም ጊዜ እንዳናጥፋ ማለቴ ነው። ማይክ ፍሪ። ቢስሚላህ ራህማን ራሂም። ሰላም አለይኩም ወራህመቱላህ ወበረካቱ። الشيخ ابراهيم نملس نعم طيب الحمد لله رب العالمين والصلاه والسلام على سيدنا محمد وعلى اله وصحبه اجمعين. معرفه نزاعات كده عبد الله عندي والمحصنات ملكت أيمانكم كتاب الله عليكم كتاب الله عليكم وأحل لكم ما وراء ذلكم أن تبتغوا بأموالكم محصنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما ومن لم يستطع منكم طولا أن ينكح المحصنات المؤمنات فمما ملكت أيمانكم من فتياتكم المؤمنات والله أعلم بإيمانكم بعضكم من بعض فانكحوهن بإذن أهلهن وآتوهن أجورهن بالمعروف محصنات غير مسافحات ولا متخذات أخدان فإذا أحصن فإن أتين بفاحشة فعليهن نصف ما على المحصنات من العذاب ذلك لمن خشي العنة منكم وأن تصبروا خير لكم والله غفور رحيم بارك الله فيكم وجزاكم الله خيرا ما يكفي الصلاة بارك الله فيك أخي فواز ما أدري كهم بفتال سمه مسلين يعني تكراء بتقام كنجنو بتقام يعني ما شاء الله تجويدوننا يعني أحكام التجويد بمتقنو وبتقام يتأبكنو بتكبار ياوالكنو الله يجأمر له ቆንጆ አቀራር ነው አንዲት ቃል ብቻ ብታርማትና በደንብ አርገህ ብታያት ምንድነው ወኡማሃቱ ኒሳኢኩም ብለ ወረባኢቢኩም አልክ ወረባኢቢኩም وهي ضمه ወረባኢቡኩም ነች ወረባኢቡኩም ምክንያቱም هي معطوفه على الكلمات السابقه يعني وخالاتكم وبنات الاخ وبنات الاخت وبناتكم اللاتي ارضعنكم واخواتكم من الرضاعه وامهات نسائكم وربائبكم الذي بلا تهدلش ان شاء الله والا منم اينت تنتن قنجو اقرنوا الله يجمر له نو ملو اشي كذا بفيت جن بالفوا سامنت يالتفسرج عند ات قرابج ك 20 مالتي ك لك نو ك 20 نو من نجمرو ምክንያቱም ባለፈው ሳምንት እዛ ቁመን ነበር አሁን ተፍሲራችን እንጀምራለን ኢንሻአላህ አያ ረቀም 2 ከዛ ነው ረቀም 20 ከዛ ነው እንጀምረው يقول سبحانه وتعالى وان اردتم استبدال زوج مكان زوج واتيتم احداهن قنطارا فلا تاخذوا منه شيئا الى የትዳር ህይወት በእስላም ቤተሰብ የሚባል ካሴት አለኝ መጀመሪያ ያኒ በካሴት ማውጣት ሲጀምር የኔ መጀመሪያ ካሴት የትዳር ህይወት ነች ከስንት አመት ያወጣኋት ማለት ነው በመላው ዓለም ተበትና ያኒ ብዙ ሰው የሰሙት ካሴት የትዳር ህይወት በእስላም ቤተሰብ ይላል ይሄንችን አያ እዛ በሰፊ ነው የገለጽኳት እንደገና ደግሞ ረጋበል ለምን ፍች የሚለው ደግሞ ከሰባት አመት በኋላ አወጣሁና ይህችን አያ እንደገና በደንብ አድርጌ ነው የገለጽኳት እዛ የት በሁለቱም ካሴት ማለት ነው ረጋበል ለምን ፍች የሚለው እንደገና የትዳር ህይወት በእስላም ቤተሰብ የሚለው አሁን እግረ መንገዳችን አያው ራሱ መጣ አያ ያቺ አያ ብዙ እንዲያውም ገልጬ እንኳን የማልጠግባት አያ ነች አሁን ራስዋ በዚህ ቁርአናችን በሱረት ኒሳ መጣችና አሁን ደሞ ሐቋት ወስዳለች እቺ አያ يقول سبحانه وتعالى وان اردتم استبدال زوج مكان زوج يعني مستهن لمتلك كفلك ما انم سو يمكلكله ነገር የለም لكن ይህች ሴት ካንተ ጋር 15 አመት 10 አመት 20 አመት የተቀመጠችው እና ስንት ምስጢር ተነጋግራችኋል ስንት ጥሩና መጥፎ አሳልፋችኋል ላንተ ስትል ስንት ነው የጣረችው ላንተ ለሷ ስትል ስንት ነው የለፋው ይህ ሁሉ ርስ ታርገህ ረስተህ አሁን ስትፈታት ቦክስ የሰጠህና በእግርህ ላይ እየመታህ የበራስዋ ያለው ጉልባብ እንትን እየመነጠክና የሰጠሃት ስጦታ በሙሉ ያኒ እንዴት ይመጣል ይህ ነገር وإن أردتم استبدال زوج مكان زوج وآتيتم إحداهن قنطارا يعني بزوغن زب أنت ستهتل بزي أسر آمد بهاي آمد ብዙ ስጦታ ተሰጣለች፣ ብዙ ልብስ አለበስካት፣ ብዙ ወርቅ አደረክላት አይደለም፣ ብዙ ነገራት ሰጣሃት አይደለም። ይህ ነገር እንዳትወስደው አለይ አላህ ሱብሃነሁ ወተዓላ። ሱብሃንአላህ ይከሰታል። ብዙ ነው። በተለይ ድሮ ስናይ በህፃንነታችን በጣም ሴቶቹ 10-15 አመት ከሱ አርጋ ቦክስ እየሰጠ ይጥፍ እየሰጠ ነው ከቤት የሚያባራት። ከዛ ልክ እንደገባችሁ ትወጣለች። እንዲያውም ስትገባ ይሻላል። ተሸልማ ወርቅ ጨርቅ ምናምን ድግስ ተደርጎ ነው ያገባት። ሲያባራት ሲጠልቃት ግን ከስንት አመት በኋላ እንደዚህ ነው የሚያባራት ማለት ነው። ለምን እንደዚህ ይሆናል? የሰጣሃት ነገር በሙሉ እንዳትወስድባት ይላል አላህ ነው የሚለው፣ እኔ አይደለሁም። وآتيتم إحداهن قنطار مالت بزو مالت نو بزو غنزب يسطحات فلا تأخذوا منه شيئا عند نجر لا توسد بال قلبت ياهل لا توسد بال عندن رچو والله بتامي غير محل لسنت امت ابرو قويتو قطا اندالچو شنطا ويزات وطالچ انداوم منيتا بيت يالو اقا بمولو اسوا نا يفراچو اسوا مالت مندنو يعني تنكباكبا يصدى يبصدا بنتن يماد بيت يالو اقاوش بمولو يهن امطا يهن وسد يالچو راسوا نو ياكماچچو ازا انا بزو نغر بزا بيت اسوا راسوا يعني بطرتوا انا بغنزبو بزو ياكماچتنا بزو يفراچو نغر لك اندما تاوقو اقاونا بمولو اندما تاوقو تتات هيدالچ لمن فلا تاخذوه هذا امر من الله عند نغر اندا توسدو تيلال فلا تأخذوا منه شيئا يلنا كذا يدنك على الله سبحانه وتعالى أتأخذونه بهتانا وإثما مبينا عندي وانجل مهونون رستاتشونو بهتان يعني ألمن مكنيات بظلم توسد الله تشو عندي توسد الله انت هاي أمت كانت تقا أسرع مست أمت ستن كراتت قويتا يستعات ستقوتا يالبسكات ورق يالبسكات شرق النانتن دم يلهم وي هلنا يلهم وي يهنو مالتو الله سبحانه وتعالى. نعم أتأخذونه تياك أنو متأيك أتأخذونه بهتانا. بهتان مالت من مالت نوك قال لاتشو بهتان مالت لمسالي عند سو يسرق قال أرلم إغلي كو ليبانو كالك سو زند حميتانو يي حميتا ما سو ليبانو لكنو ليبانو ግን እሱ በለለበት ቦታ ለባ ኮነው ካል ካሜታ ነው ባለበት ነው የሰደብከው። ላኪን ሰውየው ንጹህ ነው፣ ምንም ወንጀል የለውም፣ ለባ ማደለም። አንተ ግን ከጭንቅላጥና ከኪሳ አውጥተ ለባ ኮነው ካል ለባ ያልሆነ ሰው ለባ እኮ ነው። هذا يسمى بهتان እሺ። ሐሜታና በሁታን አይታቸዋል። እንግዲህ ሐሜታ ባለበት ብትሰድበው ነው፣ በለለበት ብትሰድበው ግን ቦህታን። ለምሳሌ አንዲት ንጽህት ሴት ምንም አይነት የማታቀ ሴት ዚና አድርጋለች ትላለህ፣ ዝም ብለህ ነው ከኪሳ አውጥተ ነው፣ ቦህታን ይባላል። ስለዚህ ለምሳሌ ለመርየም መርየም ዚና አድርጋለች እና ዒሳ ወለደች፣ هذا ቦህታን። ምክንያቱም አላህ ነው ያስረገዛት በኡፍ ብሎ በተአምሩ ነው ያስረገዛት እንጂ በንት በዚና አይደለም። ስለዚህ አታእኹዙነሁ ቡህታናን ወኢስመን ወንጀል ማለት ነው። ኢስመን አወሳሰዳችሁ እኮ ወንጀል እኮ ነው ይላል። ከዛ በኋላ ይገርማል። አላህ ስብሓነ ተዓላ ድንቅ ይለዋል። በቃ የቁል ከይፈ ተእኹዙነሁ ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸድነ ሚንኩም ሚታቀን ገሊዛ። እንዴት እንዴት እንዴት እንዴት ትወስደዋለህ? ሁለት ነገር ጠቀሰ አላህ እዚህ ሱብሃነሁ ወተዓላ። ሁለት ነገር ነው የጠቀሰው። ዑለማዎቹ በሙሉ የተፈቁን አን هذه الايه هي جماع جماع ማለት ነው። كيف تاخذ وكيف تاخذونه وقد افضى بعضكم الى بعض افضى بعضكم على بعض من ማለት ነው። ሁለታችሁም ራቆታችሁ አላህ እንደፈጠራችሁ ራቆታችሁ ሆናችሁ አንዳን ሶላ ወይም ደሞ አንድ ብርድ ልብስ ተሸፈናችሁ በዛ በብርድ ልብስ ውስጥ ምን ታረጉ ነበር? ወንድሞች ምን ያረጋሉ? ባልና ሚስት በብርድ ልብስ ተሸፈነው ይዘፍናሉ፣ ተስቢህ ተህሊል ያረጋሉ፣ ጅማዕ ነው የሚያረጉት። አይደለም እንዴ? እሱን ማለት ነው ግን በጥሩ ቃል ነው የገለጸው አላህ ስብሐት ወተዓላ وقد افضى بعضكم الى بعض ان بقى انت بجروا ودشالهكو والله انتكو የኔ ጨረቃ ነው እኮ አንቺ እኮ የኔ ፀሐይ ነሽ ምናምን እየሳምካት ምናምን የምታደርገው ረሳችሁ ይረሳችኋል እንዴት ነው የምትወደኝ والله ሞታለሁ ካንቺ ከዛ በኋላ ዛሬ እኮ እገሌ መጥቶ ነበር አባረርኩት እኮ ያኒ ምስጢር ለሌላ ሰው የማይነገር ምስጢር በጆሮው ላይ ሹክሹክ እያለሽ አንቺ ደግሞ አንተ ደግሞ በጆሮዋ እንደዚህ በቃ ፍቅርህ እየገለጽ ይህን ነገር ሁሉ ተረሳ እንዴት ይረሳል ይህ ነገር وكيف تأخذونه وقد أفضى بعضكم إلى بعض وهلتنيا إيه عندنيانو بجمعنا ببرد لبس السر هنا شو يمتادر قوت يفكر ملواوتنا يفكر مكبابل يهن رستاتشوال إيه عندنو هلتنيا نقر وأخذنا منكم ميثاقا غليظا تلك الكيدان اندوستك وين بتلك الكيدان اندقبها ترسال له ميثاق غليظ مالت الكيدان كباد الكيدان مالتنا ميثاق غليظ لما تأوسا من تتعيك أتشوالو من دنو ميثاق غليظ ميثاق مالت الكيدان كريستيانوش من دميلوت الكيدان كوالين كالج عندي كريستيان بقى خلاص يتكدس قنينيوث مالتنا كبالواغا الكيدان سلزي تلك الكيدان كونو ويوسدكو طيب الكيدانو من دنو تاك اللاتشو الكيدانو إني لنقراتشو أباتوا سيدره من إلال زوجتك بنتي بنت علي يعني خديجة مثلا بنتي خديجة زوجتك لنفسك إلال لانت ستتشال له دريها له إلال لكن من أمرك الزوهلا أن يكون الزواج إمساك بمعروف أو تسريح بإحسان إشي ينوك الكيدان مالك የምድርህ ደሞ ደስ ካለችህ በጥሩ ሁኔታ እንድት ካንተ ጋር እንድትኖር ከጠላሃትና ያኒ ለመፍታት ከፈለክ ደሞ እንዳገባቧ አወጣጣዋ ደሞ እንደዚህ ይሆናል በጥሩ አርገ በእጅ ላይ ሳስረክብህ አንተ ደሞ በጥሩ ሁኔታ እጅ ላይ ተስረክበኛለህ እንጂ ጥፍ የሰጠህ የሰጣህ ስጦታ የገፈፍክና በሙሉ ንብረቷን እየወሰድክ እየሰደብክና ያቋሸሽክ ሳይሆን ኢምሳኩን ቢማዕሩፍ ለማዝክ የፈለክ ጥሩ አርገት ይዛት አለ አው ተስሪሑን ቢኢሕሳን ወይም ደግሞ ስትሸኛት ስትፈታት ጥሩ አርገህ እንዲያውም መቲዑሁና ስላለ አላህ ስብሐ ወተዓላ ስጦታ ሰጠ ማህርዋ ሰጠ ሌላ አዲስ አዲስ ልብስና አዲስ ደስ የሚላት ነገር ሰጠ ትፈታት አለ ይህ ነው ቃል ኪዳን የወሰድከው ይህን ረስተህ እንዴት እንኳን ማህርዋ የሰጠሃት የራስዋ ምልክ የሆነው ስጦታ እኮ ምልክ ነው ወንድሞች አንተ ስጦታ ከሰጠኸኝ ከአንድ ደቂቃ በኋላ ልትጠይቀኝ አትችልም ኸላስ የኔ ምልክ ሆነዋል ነገሩ ኢዘን وكيف تأخذونه وقد أفضى بعضكم إلى بعض وقد أخذنا منكم ميثاقا غليظا إلنا كذاك الطلوع ودعند هجياس قبانا الله سبحانه وتعالى ولا تنكحوا ما نكح آباؤكم من النساء ياو يالفوا بالشتان ونقلي نقر آباته يا قبات ميست انديتا قبات الله رحرام نو آباته يتقنان ياب أنت دم تقبال إنت هكونا تشيكي ولا تنكحوا ما نكح آباؤكم من النساء إلا ما قد سلف يلفوا يلف يلفوا عفو بياله أهون قن هقنا دم بور دوال أباته يفتات ويمتتوات يموتي أنت أتاقبات لال إنه كان فاحشة ومقتا وساء سبيلا سبحان الله فاحشانو የውላችሁ እንግዲህ ይህን ፋሒሻ ነው መጥፎ ስራ ነው ወመቅተን የተጠላ ነው መቅት አላህ የምቁትሁ የምቁትሁ ማለት ምንድን ነው ይጠላዋል አላህ ስብሐ ወተዓላ ይቀፋዋል ይህን ነገር ለማየት ጠይብ ወሳአ ሰቢላ ደሞ መጥፎ መንገድ ነው ይህ ሁሉ አባቱ የፈታት ወይም የአባቱ ሚስት ያገባ ነው እና በጣም የተከለከለ ነው ይላል እነዚህ ሶስት አያት ባጭሩ በዚህ ስገልጻቸው አሁን ግን 23ኛው አያ አእምሯችሁ ብትሰጡኝና بدن بتكتال التلوت أهون يميقلص وندموش أقبات حرامي هونو سيتوش ناتشو حرامي هونو سيتوش يعني شوفوا أنا قلبك ألنو مهدوا هون مكنياتهم هلوم ميازال لباتشو حرام كهونج للتاقبات حرامي كهونج بقلباتشو من تهونا الليش لانتي فيتوان لمايت اقروان لمايت اجوان لمايت حلال يهون اللحال أبرات شوبة عند كفل على منم سوستن ياسو لمك أمت أم إتشالال شي عند بلنا لهون يعني حرامي هون تشو للتاقبات حرامي هون تشو لج بللا للتاقبات حرام سل هون تش فيتوان لمايت اقروا لمايت اجوا لمايت يعني أباتوال ليايو يميتشلو أنتم لمايت تشلال له أبره كسواغا مسافر تشلال له عند بيت عند كفل هلتاتشوم لمكامة تشلال لاتشو مكنياتهم محرموانه محرموان مالت للتاقبات حرامي هونج لجنج تاقباب بانس كزي درس واندموش إذن يجمرنا الله حرمت عليكم أمهاتكم وبناتكم وأخواتكم وعماتكم بلا يجمران واندموش اندزي بيه لجمر فلقال له يا الله تئزازوش يا الله دين بهولتي كفل على العلماء وشو تقلالا يا الله قرآن يا الله يا نبياتشن سنة تقلالا بهولتنا ميكفلو عندن يو كفلالو نوع نعلم حكمته نعلم حكمته يعني الله سبحانه وتعالى يعني لمثالي أقبو والي لمن دنو أقبيا له حكمة ومن دنو تقبو من دنو بنل والله كزموت اندندن اندنو والد بيتسب اندن مسرتنا أمة محمد اندي بزو ينو حكمة يما قبات حكمة من دنو بنل شيطان دايش عواتبه يسكس إركاتان دتاقن عند التارقزنا عند التولد عباتنا الناث عند التهنو ألمن عند التب يعني لهنا هو حكمه يتوق أنواع الله طيب إن إيه عند عائلتنا يا الله تزازوش بمولو يا الله نجر يعني حكمه إني هرت أبت هنا نجال بزهرم حكمة سل والله إسكهون درس حكمة من مالت يما كوكوهن ما بت منجلنا بزوج زينهم نجر كوي الله حكمة كون لالد يا الله تبب يا الله أوقات يا الله نجر ما تنوشي سلزي عندن نجورو شالو الله يهنا درجوسيل يهنا تدرجوسيل حكمة وإنك ألن ملكتو تكمنك ألن ويمجداتو عندن نجورو شدمو اللو بل بزوج نجورو شالو أنك أم الله نزي هرجلن أتتأيك نزي هرج ترجمه من دونه الله قال ترجمه إيتك منال أما إيتك مكهون ما الله يعزم تكلكلوا يا لنسي قدانا أو يمي قداس لهنا ننجي أما يقداه كهون ما يعزم تكلكلوا أيلم بزيهنا متقاتشوا نجرو إن عندنا نجرو شالو حكمة شو إنك أشوالن بزون نجرو شالو لمن الله ندزهن دالجن وست أمستيرونا حكمة وأنك أم لما وكم أن قددم الله سبحانه وتعالى عند تلك مسسوالن أدرقو بلو يعززي سلمي تكمنو تكالكالو يعلن دمو سلمي قدانو بزينو متقاتشو سلزي علماتشون بلو تقصو تينقر بتالي الشيخنا الشيخ محمد صالح من التيمين لزي عندك ألسد طلات من دنو قيف تمرنا عليه نقر تساو سالاتشو قيف يميلو بتقام تلك مدحاني تنو بنتنو بديناتشن يمي قرمو نقر إني يا ياتشو تسوش كاللاتشو النزي كريستيانوش الله هداية ستأتشونا النزي سيادرقو كونو ميلو تاقاللاتشو اندموش إني بزو نقر نو يمي درسن قنسك اللهو من يادر قال له مسالة إني لمسالة قرآن سفسرهون كدما تكتل نمفسرو النزي كريستيانوش من يادر قال له تاقال ياتشي لنسو يمتاقلق الآياي وسدونا كذا ليلا درغيت يقمرونا بستجربا دمو ليلا نغير يلقمونا بلاي دمو ليلا نغير يغنبونا بتاش دمو ليلا نغير يمركوسنا كذا اندزي حقنا ببرو የውላችሁ ዲን አልኢስላም እንደዚህ ነው የሚለው ይላሉ። ለምሳሌ ልስታችሁ በሱረት سنማር በሱረት البقره سنማር فعيذهن على الله سبحانه وتعالى عند مست كما تلقه بفيت مكرات عليه الشي ممكر انبي عليك عند امت مكركار هولت امت مكركات انبي عليك ادلا الله من عليه واضربهن على علم دي اندموك واضربهن على بقران على علم يس اور نس ستون واضربهن عليه اوكي طيب انيس قلت من دنو يالكوت ست متات አጥንት የማይሰብር ደም የማያስወጣ የማያስከፋ ነገር ደሞ ስትመታት ቂም በቀል ለመውሰድ ሳይሆን አደብ እንድታረግ እንድትፈራ እንድትቀጣ ብለህ በዚህ ንያ ትንሽ በዚህ በቂጧ ላይ በጀርባዋ ላይ ትንሽ ጠፍጠፍ አርገህ ትመታታለህ። ይሄ ነው መምታት አይደለም። ነብይ አላህ ምን አለ? ወድሪቡሁና ምትዋቸው እንቢ ካለች جرباهن ستح تتنيا له على عدلم ان الزه سوچ من وسدوا واضربهن دنا ينين سئل امطوا الزه ينين تن امطوا كزي كانترنت ينين فوتو وسدونا يولاچو انغري شيخو اندميلو يسلمنا حيمانوت مستهن چفچف مستهن دبدب مستهن متا نوميلو بلو سئل امطوا كراساچو والله اسايتشو الله كفلغاچو لينكون لكلاچو الله امطنا عندي سيت بمريت لا ينطفو بكرماج بالنغا سيمتوات اسوا ستچو اسوم سيمتوات 3 4 هونو كونو سيمتوات سيدبدبوات بكرماج ارغو سيكورمرجو و بلا تالقسالچ اسلمنا متوات نو ياله يلالو يا اخي الا تستحي على حالك الله نتفرب حقيقه اسلاموچو هن سيايو قدي منم يايلوم ياقالو نغرو لكن مندنو لذي سبحان الله لسنت علماء شكونو تنش قالي وسدنا ليلى نغر چمامرو يعني مطفو نغر ادرغو ياقربالو اني غن والله سبحان الله بزو ايتشالو اندزي غن دعانا مارغلاچو اللهم يا ربي هدايه ستاچو يا ربي سلمى يقونو يتساساتو ناچو እና እስቲ ቅጣት የሚገባው ቅጣት ስጠው ግን ብትመራቸው የርኩ ነው ዱዓ ማረግላቸው ምክንያቱም ግልጽ የሆነ ጥቁር ስተት የተሳሳቱ ናቸው። ስለዚህ እዚህ ደሞ አሁን እዚህ ደሞ ሌላ ደሞ አየሁ ሌላ ደሞ በኢንተርኔት ዘረጉት በፌስቡክ በናም ደዚህ ይሄን ነገር ስገልጽ ማለት ነው ቂፍ የሚለው ቃል ስገልጽ እነሱ ጫማምረው ምናምን እንደዚህ ምን አደረጉ አሁን እዚህ ላይ ከኔ ጋር አለ ከጥቂት በፊት እያየሁት ነበር ምንድነው ለምሳሌ አላህ ሱብሃነሁ ወተዓላ እላለሁ በዛ አራት ዙሁር ይላል ለምን ንገሩኝ እስቲ ዙሁር አራት ነው ይላል ለምን طيب እንደገና እንግዲህ በውስጡ ብዙ ነገር ጥሩ ነገር አለው ለምን የሚለው ነገር ወሰዱ ለምሳሌ ሐጀር አልአስወድ በመካ ያለው ጥቁሩ ድንጋይ ሳመው ይላል ለምን ይች ለምን ብቻ 5-6 ለምን ለምን ይወስዱና ከዛ በኋላ መልስ የሌለው አለ በእስልምና ዝም ብሎ መልስ የሌለው ነገር አለ ብለው እስልምናን ያቋሻሉ እኔ ግን የማስተምረው ያለሁ አሁንም እያስተማርኩ ነኝ ያ አላህ ሱብሃነ ወተዓላ ተእዛዞች አሉ የማይጠይቅባቸው الله الرحمن على العرش استوى انامنا لن الله سبحانه وتعالى بعرش لا استوى عند درجه انديت نو اناقم لا نحرف ولا نمثل ولا نكيف ولا نعطل ولا كذا ولا كذا لكن نؤمن به ان الله على العرش استوى الله سبحانه وتعالى بيليليتو مجرشا ليليت كعرش ود سماء يوردان طيب انديت وردال تاقالاچو اناقم اندزي بيه نو مگلصو سلازي انسو منالو لمن لمن لمن يميلو نغر ابطونا انغدي باسلمنا دين ملسي للاچو والو زنبلو اينت دين نو يلالو سبحان الله العظيم اذا اهون انغلص اذا علماء منالو بديناچن حكماو فائداو نا تقمو يمناوقو بغلص يميتتاوقو نغر الله ግን የማይታወቀው አለ ምክንያቱም እኛ ባሪያ ነን አላህ ደሞ አላህ ነውና ጥቅሙ ምስጢሩ ጉዳዩ እሱ ስለሚያቅ ይህን አርጉ አለኝ። አይደለም ለምን ብለን አንጠይቅም? ምክንያቱም የሚጠይቀው ተማሪ ለተማሪ ይጠይቃል፣ ተማሪ ለአስተማሪ ይጠይቃል፣ ተማሪ ለሼህ ይጠይቃል። የአላህ ባሪያ ግን አላህን አይጠይቅም። تمام እሺ እነሱ ራሳቸው እኮ አላህን አይጠይቁም፣ ዝም ብሎ እኮ ነው። እና አሁን ምንድነው من ضمن هذا ለምሳሌ من ለምሳሌ المحرمات እንዴ እህቴ ለምን ከለከለኝ አላህ Subhanahu Wa Ta'ala ለምን ከለከለኝ ብለህ አይጠየቅም። እህትህ حرام ነች እንዴት አታርጋለ አላህ Subhanahu Wa Ta'ala ታቃላችሁ። ስትንቀጥልና ልገልጽላችሁ ነው። لا يحتاج التفلسف العلماء شو الله اهون حرام على شو سيتوش يعني للتاقبات شو حرام نو يالوت فلسفنا كومنت اسفل لقم الله نو يفترات شو الله نو يفترن ان السنة انيا اندن قنان الفترنم كنا ثقاق نجت مارك كل كلوال لمن اتبل لمن ايبالم الشي كذب هلا. وحقيقة كلما حرمهن الله بأونت ان انت اهون لتأيكاتشو الله اندات تاقباتشو بلو حرام يالاتشوكو حكمة ونكوان بانك بتفترو يكفهال راسو كونو يكفه اناته جماعة درقات بيل اشي يمي لو سونت اللي سونتو اشي بلو يكبل اللوي ايلم الله سل حرمو ساهون راسو ايمت ام نقرو. طيب اهته جماع للتارك السوا الله كالكلوال دمو نفسات شنم راسو ايك ابلوم. تمام. طيب عمته ياباته سبحان الله اي هون مكو ياباته اهت اكسته يناته اهت اندي تارك جماع كالسوا تارك الله راسو سونتات شن تفطرات شن ايك ابلوم. سلزي ازي من الالن نعم يا ربي حرام يالكاتشو هلو خلاص حرام ناتشو انك ارباتشو ياباتي اهتي نتش يناتي اهت اناتي نتش اهتي اهتي نتش اناتي رمو اناتي نتش ك يعني مهز انو يوتاهو كنت انت يسوانين اندزي يالكنو انجي لمن اندزي هنا انلم قف انلحلن اشي. طيب فبدأ الله سيجمرهن بكبادو نقرنو يجمرو قال حرمت عليكم أمهاتكم بزا بامورو بنمزنو يما يهون نقرنو الله آتك ربوات يالو النات لش مجمر يعني النات. طيب أمهاتكم هون لقال سنة نقري فكهنو بياتشو اللهو مرداتهم ياسفل لقال أمهاتكم مالت جملة نعم بمجمر درجة الله حرماتشو أسر أراتنا يهن سافوت يهن دالفاتشو الله حرام يالاتشو سيتوش لنيا أسر أراتناتشو طبق أتشو لوه اسكم تصفو عندهم صفاتشو يما تاكو سوش قلم انتن سكريبتو أمتونا عندك نج ورقة أمتونا سافو صفاتشو يما تاكو تمكن أتومي بمسعف سايهون بمسعف كالهوني أي قبهم انجدي أسر أرات سيتوش اندان ناقباتشو حرامي هونو أسر أراتناتشو. سباتو هي بالنسب سباتو بنسبنو نسب مالت بزمدنا اندناته اند اهته اند اكسته اند اقوته النزيه بنسب بزمدنا بسقا حرامي هونو سباتناتشو اشي. طيب سبات دمو حرمو بسبب بسببنو عندو بسببنو عندو بسببنو اشي. سباتو بنسب سباتو بسبب نسب مالت بزمدنا بسقانو سبب مالت نسب مالت سبب مالت دمو باندان دمكنيات مالتنو مكنيات باندان دمكنيات سبات النسبات أرأس أسر أرثونو أسر أرثونو مالتنو أهن بسبب يميلو نقرستني بسبب يميلو سبات تناتشو هلتم بالرضاع علو ሁለቱም ዘመድ አይደሉም ላኪን حرام ይሆንብህ የናተህ ጡት በመውሰዳቸው ወይም በመጠጣቸው ነው ኦኬ ሁለቱም በመንድ ነው بالرضاع ጻፉት እስቲ ከነዛ በሰበብ የተባሉ ሰባት حرب ሁለቱም برضاع ናቸው رضاع ማለት ደሞ የጡት ወተት መጠጣት ነው እሺ واربعة أردت دمو بقابي تشاناتشو بالصهري يعني بنتنو يعني بقابي تشا لمثال مسته يمسته إهيت يمسته النات يناته ليج يناته انتن يمسته ليج يمسته النات نا مسته راسوا يمسته إهيت النزي من يبالالو بسبب لكن بسهر سهر مالت بقابيتشا سلزي النزا بسبب يالناتشو بسوستي كفلالو هلتم برضع ناتشو رضع مالت بتقوت موسد هل أرادتو دمو أرادتو دمو بقابيتشا ناتشو سنتي كرالو أند أرلم أند دمو ليتي على انتنالات بالي اللات سيتنش እሺ እንደዚህ ሰባት በሰበብ ይባላሉ ይዛቸዋል ወንድሞች በሰበብ ማለት ባንዳንድ ምክንያት ማለት ነው ለምሳሌ የሚስትህ እህት አታግባት አለ ዘመድህ ነች አይደለችም ግን አንድ ሰበብ አለው طيب የናትህ ልጅ የናት የሚስትህ ልጅ ዘመድህ አይደለችም لكن ሰበብ አለው ተከልከሉ እንዴ እነዚህ ሰባት ያዙትና አሁን በዝምድና حرام ያላቸው እዚህ አያ ተጠቅሷል በእጃችን ያለው አያ ምን አለ ሰባት ናቸው እነሱ قال حرمت عليكم امهاتكم አንድ በሉ امهاتكم እናቶቻችን ይሄ አንድ وهي جمع ام فيدخل فيهن الجدات እናትህ ለታገባት حرام ከሆነ የናትህ እናት የናትህ እናት እናት ወደ ላሂድ በሙሉ እናቶቹ ስለሆኑ በሙሉ حرام ናቸው يعني الجدات وان علون ወደ ላይ بتهد አይኖሩም በህይወታቸው ግን ካሉ ግን ለታገባቸው حرام ነው طيب ባባት ይሆኑ በእናት ለምሳሌ እናትህ عند اباتنا الناس الوات علم الناتوا لانتي حرام نج ويم اباته الناتو لانتي حرام نج خلاص تقبابان اوكي الجدات وان علونا من قبل الام او من قبل الاب انقري عندن يوم دنو امهاتكم ازي اراتنا تبارقو عندن يوم كنزاب بزمدنا حرام يهون ابن سباتنا وبلنا عندوا الناته ወይም የናትህ እናት ወይም ያባትህ እናት እነዚህ በሙሉ حرام ናቸው ሁለተኛ ወበናቱኩም ልጅ ልጆቻችሁ የሴት ልጆቻችሁ እንድታገቧቸው حرام ነው والبنات هي جمع بنت فيدخل فيهن بنات الاولاد وبنات البنات وان سفل تمام ان لجه حرام نش لانته يلج لجه حرام نت لانته يلج لج لجه بردو حرام نش سلزي لجهنا ودتاش تهد سباتنيا سمنتنيا بالدرسم بمولو لانته حرام ناتشو مكنياتهم هلوم لجوتشه ناتشو سنت هونو هلت الناته لجه ايش ورسو سنيا نهيد واخواتكم اهتوتشه والاخوات هو جمع الاخت جمع اخت سواء كانت من قبل الاب او من قبل الام او من قبل احدهما ان اهته دمو يا اباته اهت لبتشاو يناته اهت لبتشوا ويم يا اباتنا ينات اهت انذي هادلهم دي وندموش እኔ አሁን ሶስቱም አሉኝ ከናት ከባት አባቴና እናቴ አንድ ሆኑ እህቶች አሉኝ። ከእናቴ ብቻ ደግሞ አንዲት አለች። ከአባቴ ብቻ ደግሞ ሁለት አሉ። ሁሉም ግን ለኔ እህቶች ናቸው። حرام እንዳገባቸው ስንትሆኑ አራተኛ وعماتكم አጎቶቻችሁ جمع العامة ويدخل فيهن جميع اخوات ابائك واجدادك وان علوا يعني يا اباته نعم يا اباته اهت اوكي يعني اخت اخوات ابائك وجد واجدادك ويمدمو يا اياته اهت المهم باباته وغن يالو اهتوش بمولو لتاقباتشو حرام نو اش امستنيا وخالاتكم يا ابات نقر الزي اقومنا بنات وغن دمو يناته اهت اكسته مالتنو حرام نو ويدخل فيهن جميع اخوات امهاتك وجداتك تقلالا يناته اهتوشنا የናተህ አያቶችና የናተህ እንትን በሙሉ በእናትህ ያሉ ትላልቅ ሴቶች አንተ ልታገባቸው حرام ነው አምስት ሆነዋል አይደለም እሺ ስድስተኛ وبنات الاخ የወንድምህ ሴት ልጆችና የእህትህ ልጆች ላንተ حرام ናቸው ويدخل فيهن بنات اولاد الاخ والاخت وان سفلنا يا اهته لج بل لجوچوا يا اهته لج لجوچوا ودتاش بتهد بمولو حرام ناتشو شي طيب سبعتنيا انذي سبعت ناتشو انغدي بنات الاخ عند بنات الاخت ولت كذا بحالا خالات ሶስት አማት አራት አኸዋት አምስት ከዛ በኋላ እናቶች ስድስት ልጆች ደግሞ እስቲ ንቁጠራቸው እናት ልጅህ እህትህ አክስትህ አጎትህ አምስት ሆኖ አይደለም የወንድምህ ልጅ የእህትህ ልጅ ስንት ሆነ ወንድሞች ሰባት እዘን በዝምድና حرام የሚሆኑ ላንተ እንደታገባው حرام የሆኑ ሰባት ናቸው ቢጠቅሳቸው የሚችል ሰው አለ አሁን ያቆም መሄድ ነው እንጂ እንደ ሙሐደራ ከሄድማ ይማታል በዝምድና حرام የሆኑብህ ልታገባቸው እነማን ናቸው እጅ አውጣና ንገረኝ ማይክ ፍሪ اوكي ان شاء الله بزمدنا لماغبات حرام ميሆኑትን አንደኛው እናቶቻችን እናቶች ይሆናሉ ማለት ነው እናት ከተባለ ደግሞ እስከላይ አያቶች የአያት ቅድመ አያት ማለት ነው እንዲሁም በአባትም በእናትም ያካትታል ሁለተኛ ልጆቻችሁ ልጆች ሴት ልጆቻችሁ ይሆናል ሴት ልጆች ከተባለ ደግሞ የልጅ ልጅ ያካትታል እስከታች ማለት ነው ሶስተኛ እህት ትሆናለች ያባ እህት ሲባል በሶስት መልኩ ተገልጿል የናት በእናትና በአባት እህት ትሆናለች አንዱ ሁለተኛ ደግሞ በአባት ብቻ ሶስተኛ በእናት ብቻ ሶስቱም ያው እህት ለምትሆን አይወጅብም حرام ይሆናል ማለት ነው ለማግባት አራተኛ ደግሞ አክስቶቻችሁ ማለት የአባት እህት ማለት ነው ያባት እህት ይሄም እስከላይ ያካትታል ማለት ነው አምስተኛ እንዲሁም የናትህ እህቶች እንደዚሁም እስከታች ያሉትን ያካትታሉ በጠቅላላ ስድስተኛ የወንድምህ ልጅ ከተባለ ደግሞ የልጅ እስከታች የልጅ ልጅ ይቀጥላል ሰባተኛ የእህትህ ልጅ እንዲሁም የልጆቿ ልጆች እስከታች ያካትታል والله اعلم السلام عليكم ورحمه الله وبركاته مايك فري مسلمه አመረቀንሽኝ እኮ መረቀንኩ ወላሂ ጫት በልቶ እንደሚመረቀኑ በደስታ በቃ ፈነዳ ነው ሐቂቀተን ማሻአላህ ማሻአላህ መጀመሪያ ወጡ እጆች ብዙ ናቸው ሁለተኛ መልሱ ያስቀናል እንደዚህ ናቸው እንግዲህ ሰባቱ የተጠቀሱ ገና ጥያቄው አሁን ሁለተኛ ጠይቃለሁ ሰባቱ የተጠቀሱ ሐራም ናቸው እንድናገባቸው ሐራም ከሆነ እንድናገባቸው እንግዲህ እንደ ልጆቼ እንደናቴ ነው ማያቸው ከነሱ አብሬ ለመቀመጥ ይችላል በሩ ቢዘጋም እክስቴ ነች እህቴ ነች እህቴ ልጅ ነች እንደዚህ ምንም ሐራም አይሆንም እሺ ሰባት ናቸው ሁለተኛ ጥያቄ በሰበብ ደግሞ ሰባት ናቸው በነሰብ አይተናል ነሰብ ማለት ዝምድና ነው በሰበብ በአንዳንድ ምክንያት ደግሞ ሐራም የሚሆኑ እንድናገባቸው ሐራም የሚሆንብን ሰባት ናቸውና ማን ይጠቅሳቸዋል ማይክ ፍሪ አሰላሙ አለይኩም እነዚህም ሰባት ነው የተጠቀሱት ኡስታዝ በሰበብ ማለት ነው ሁለቱም የእናት ጡት በመጠጣታቸው አራት በጋብቻ አንድ ደግሞ ባል ያላት ሴት ብለው ነው የገለጹት ያው ትንተና ግን ገና አልደረስንበት ጀዛኩሙላህ ኸይር ልክ ነው እህቴ ሙኒራ ሁለት ከአንድ እናት ጡብ የጠበቡ ናቸው አራት ደግሞ በጋብቻ ምክንያት ናቸው ስድስት ሆኑ ሰባተኛ ግን ባል ያላት ሴት ነች ያኔ ልታገባት ሐራም የምትሆነው እና ዘመኑ የሴቶች ዘመን ነው 21st century አላህ ይጨምራቸውና ጠቅላላ ሴት በጣም ምን ልበል ወላሂ እያያችሁ እየሰማችሁ ናችሁ በሙሉ የሚመልሱት ያሉ اللهم يا رب اشرح صدورهم بنات وزوجات وامهات واخوات الذين ናቸው እንግዲህ ወንዶቹ ሱሪያቹ በሙሉ ብታስወልቁትና የሴቶች ጀለቢያ ብትለብሱ والله እኔ አይቆጨኝም ወነት አላዝንም እና ይሄ ነው እንግዲህ እያያችሁ ነው ባይናችሁ እንትናቸው حقيقةን الله يطبقاتكم اهتوتشي والله الله ما يوطاتكم الحمد لله علمي يجمراتكم من اين الدعاء على رجلاتكم والله ايش استي نقتلنا انقدي سباتو ايتنال اوكي طيب واما المحرمات بالرضاع هون استي ودت انتنا نهيد برضاع من بالو وين بتقوت حرام من هونو هلتم الله سبحانه وتعالى بقرآن تكسوال فقال سبحانه وتعالى وأمهاتكم اللاتي أرضعنكم وأخواتكم من الرضاعة سبحان الله لببلو نقدي ولتم بأنك أنا متأتشو الله سبحانه وتعالى حرام يمتهنو أمهاتكم اللاتي أرضعنكم لمثالي يا جمال بيتنا يا عبد بيت قرب بيتنا شو بعد سابا الشي عبدو عند لج ولدنا بهصار النتو يا جمال النات متت ستتچونا كطوتوا تمغبو يهدال معناتنو اهون يا جمال مست لا عبد لج لازل انا حرام تكونالچ حرام بتشا ساهون الناتو نچ انجي يغباچوال اشي اني ب اورجانيك هون باند نغر لتقس አሁን ተወዳጄ እፊቴ ላይ የታየችን ነች ተወዳጄ ለምሳሌ ማን ለጥቀስስቲ ፈዋዝና ተወዳጄ ጎረቤት ናቸው እሺ ፈዋዝ አንዱ سعيد የሚባለው ልጅ ወለደ የተወለደው አሁን ነው በዚህ ወር ነው አሁን እየሮጠሽ መጣሽና ተወዳጅ በጣም ስለምትወደው ቅፍ ስታርገው ጡትዋ ይዞ ጡት በጡትዋ ላይ በእንትኑ በወተትዋ ላይ መጠጣት ጀመረ ማለት ነው አሁን ይህች ተወዳጅ ለዚህ سعيد የተባለው ህፃን እናቱ ትሆናለች ሊያገባት حرام ነው يعني خلاص እንደ እናቱ ነው እንትቆጠረው ገብቶናል ይህ አንድ ነው ሁለት مش ሁለት አለን በረضعه ሁለት ናቸው ብለናል አንዷ ይህች ነች እናቱ ነች ሁለተኛው የተወዳጀ ልጆች ሴቶች በሙሉ ለሰዒድ ሐራም ናቸው ሱብሃንአላህ አብረው ቢወለዱ ለምሳሌ ተወዳጀ አንዲት ሴት ልጅ ወለደች ጀማል አንድ ወንድ ያኒ ፈዋዝ አንድ ልጅ ወለደ ሰዒድ የሚባለው አሁን ሰዒድ ከተወዳጀ ጡት ወስዶ አደገ እሺ እና the same time ተወዳጀ ደግሞ አንዲት ጀሚላ የምትባለው ልጅ ወለደች አሁን ጀሚላ ለሰዒድ ልጅ ሐራም ነች እህቱ ነች ሊያገባት አይችልም ምክንያቱም የእናቱ ልጅ ስለሆነች በጡት እናቱ ልጅ ስለሆነች ሊያገባት አይችልም እነዚህ ሁለት ናቸው እሺ ስለዚህ በረዳዓ ያልነው ሁለት የእናቱ ከጡትዋ የወሰደ እናትና የእሷ ልጅ በሙሉ ሐራም ይሆናሉ ኸላስ እሺ وإنما يقول وإنما ثبت حرمة الرضاع بشرطين لكن رضاع سنلو بهولت شرط نو رضاع بلن يعني من نوقونا من رقاقت أو يهلجكو كزيهيج سيت وتت سلت التحرام نو يمن لو هولت شرط اللي هولت شرط سياكاتت نو طيب يقول أحدهما أن يكون قبل استكمال المولود حولين ልጁ ሰዒድ ለምሳሌ ከተወዳጀ የሚጠበው ጡት እስከ ሁለት ዓመት ብቻ ነው እንጂ ሶስተኛ ዓመት ከሄደማ እንሻአላህ በበርሚል ወተት ከሷ ብትሰጠው ልጇ ሊሆን አይችልም ስለዚህ ለሁለት ዓመት ነው ይላሉ ዑለማዎቹ እስከ ሁለት ዓመት ከጠበበ ከሷ ያኒ ወተት ከጠጣ ነው እናቱ የምትሆነው አሉ ይህ አንደኛው ሸርጥ ነው ሁለተኛ ምክንያቱ ምንድነው ደሊሉ ምን አሉ ዑለማዎቹ ወልዋሊዳቱ ዩርድዕና አውላደሁና ሐውለይኒ ካሚለይን ስላለ አላህ እናቶች እኮ ልጆቻቸውን ጡት የሚሰጡ ከጡታቸው ጡት የሚሰጡ ሁለት ዓመት ነው ስላለ እና ይህ አንድ ሸርጥ ነው ልጁ ከሁለት ዓመት በፊት መጠጣት አለበት ሁለተኛ ኛ አሸርጥ ታኒ አን ዩጀድ ኸምስ ረضዓት ስብሓንላህ አምስት ጊዜ ጡት ካልጠጣ አይሆንም አሉ አምስት ማለት ነው እነዚህ ምጥጥ አርጎ አንዱ ሳይሆን አሁን ጡት ሰጠውና ተወዳጀ ይጠጣል ጠገበ እሺ ለነገ ደግሞ አንዱ ይጠጣል ወይም ማታ እንደገና ሁለተኛ እሺ ሁለት ሆኖ ሌሊት ደሞ ሶስተኛ ደሞ ይጠጣል ሶስት ሆኖ ከፈጅር በኋላ ደሞ እንደገና ጠጣ አራት ሆኖ እንደገና ዙሁር ሲሆን ደሞ እናቱ ስለሌለች ተወዳጀ ነው አሁን እንትጡት የምትሰጠው አምስት ጊዜ ከጠጣ ልጅዋ ይሆናል ከአምስት በታች ከሆነ ግን ልጅዋ ሊሆን አይችልም እነዚህ ሁለት ሸርጦች ናቸው ስለዚህ በጡት ወይም በእናቱ ጡት እንትን ያለ እሷ እናቱ ትሆናለች ልጆቿ ደግሞ እህቶቹ ይሆናሉ ግልጽ ነው እሺ ማይኩ ሰዱና አሁን ያልኩት የሚገልጽልኝ አሁን ያልኩት ጠቅላላ የጡት እናት የሚገልጽልኝ ማይክ ፍሪ ሰላም አለይኩም ድምጽ ደረሰ አሁን ይሰማል አልደረሰም አይሰማም ኡስታዝ ብቻ ናቸው የማይሰማቸው ኡስታዝ ይሰማዋታል ኦኬ ተሰማዋት አሁን ለምሳሌ ያው በተወዳጀ ነው ኤግዛምፕል የሰጡት እሷ ማለትም እሷ አሁን አንድ ሰው ጡት ካጠባች ማለት ነው የጎረቤቷን ልጅ ጡት ካጠባች ከዛ ከልጅ ጋር መጋባት እንደማይችሉ ምክንያቱም ያ ልጅ አሁን ለእሷ ልጇ ስለሆነ የእሷ ልጆች እሷን ሊያገቡ አይችሉም ማለት ነው ከእሷ የተወለዱ ልጆች ያን ልጅ ያጠባቸውን ልጅ ሊጋቡ ሀራም ይሆናል ይሄን የሚሆነው ደግሞ ሁለት ሸርጥ አለው ዑለማዎቹ እንዳሉት አንደኛ አንድ አመት ሁለት አመት ካጠባች ብለዋል ሁለተኛው ሸርጥ ግን አምስት ጊዜ ካጠባች እስከሚጠግብ ድረስ አምስት ጊዜ የተለያየ ማታም ይሁን ቀን ብቻ አምስት ጊዜ ካጠባች ያን ልጅ ካጠባቸው ልጇ ስለሚሆን ከእሷ ከተወለዱ ልጆች ጋር ሊጋቡ አይችሉም። ይሄን ያሉት አላህ አለ። እሺ ተወዳጄ አንድ ትንሽ ነገር ላርምሽ። ሁለት አመት ካጠባችሁ ሳይሆን በሁለት አመት ጊዜ ካጠባችሁ ነው እንጂ ሁለት አመት መጠብ እንዴት ሁለት አመት አጣጣበውም። በዚህ አመት ለምሳሌ በሁለተኛው አመት ሊሆን ይችላል፣ በአንደኛው አመትና ግማሽ ሊሆን ይችላል፣ በአንደኛው አመት ሊሆን ይችላል። አልሙይም አምስት ጊዜ ከጠቦበ ከሷ يعني ልጇ ልጆቿ እህቱ እህቶቹ ይሆናሉ፣ እሷ ደግሞ እናት ትሆናለች። ኦኬ طيب አንዳንድ ዑለማዎች ደግሞ ምን አሉ? ባይጠግብም ባይጠግብም አንድ ጊዜ ፍት ብሎ ቢወስድም ይቻላል አሉ። لكن نبياتشن صلى الله عليه وسلم ይህን ነገር يعني ባንድ ሐዲስ ምን አሉ? ይፍት ፍት የሚባል ነገር አይታሰብም የሚሉ ሐዲስ ስላለ እና ጡት ወስዶ መጥገብ አለበት። ጠግቦ خلاص ጡቱን ይተውና ትንሽ ቆይቶ ወይም ደግሞ ለማግስቱ ደግሞ ሁለተኛ ከጠበበ ነው። በዚህ በሁለት አመት እንትን አምስት ጊዜ ከጠበበ خلاص ልጅው ሆነዋል ማለት ነው። طيب ይህ እንግዲህ ስንት ናቸው አሁን የሆኑ? በሰበብ ገና አልጨረስንም። እንደገና ምን አሉ? ወረባኢቢኩም ላቲ ፊ ሑጁሪኩም። አሁን ወደ ሌላ አስገባን። በእናት ሚስትህ ሌላ አግብታ ነበር። እሺ ሌላ አግብታ ነበር እና ይህ አስራ አንደኛ ነው። ሌላ አግብታ ነበርና ተፈታ ወደ አንተ ትመጣለች፣ ግን ከልጅዋ ጋር መጣች። አንዲት ልጅ ይዛ መጣች። ልጅቷ የሰባት አመት ልትሆን ትችላለች፣ የአምስት አመት ልትሆን ትችላለች፣ የሁለት አመት ልትሆን ትችላለች። አልሙሂም ይህቺ አሁን ያገባሃት ሴት ከሌላ ባል ልጅ ይዛ መጣች። አንተ ያሳደግካት ይህቺ ልጅ አንተ ነው ያሳደግካት በቤት ህፃን ሆና መጣችና አሳደግካት። አሁን ልክ እንደ ልጅህ ልታገባት አትችልም። የቁል ስብሓን ተዓላ ወረባኢቢኩም ያሳደግኳቸው ያሳደግካት ወረባኢቢኩም ላቲ ፊ ሑጁሪኩም። ፊ ሑጁሪኩም ማለት አንዳንድ ጃሂሎች ምን ይላሉ? በዛ በምትኖረበት ክፍል ይላሉ። ላ እንደዚህ ከሆነማ እኔ ያሳድጋት በአውሮጳ ይዣት ከሄድኩ ወይም ደግሞ ቤት የተቀያየርኩ ወይም ደግሞ ከእናቴ ጋር ሆኜ ምናምን። ፊ ሑጁሪኩም ማለት በእቅፍህ ያደገች ማለት ነው። ፊ ሑጁሪኩም ማለት በእቅፍህ ባንተ ማንከባከብ ያሳደግካት ልጅ ማለት ነው። ሚን ኒሳኢኩም ከሚስቶቻችሁ ከሚስትህ የመጣች ልጅ ነች። አላቲ ደኸልቱም ብህና ላኪን ሚስትህ በስጋ ግንኙነት እንጂ አንተ አግብተህ አምጥተህ ሳትገናኙ ከፈታሃት እናትዋ ልጅቷ ላንተ ሐራም አትሆንም። ተግባባን ወንድሞች? እሺ በምን ልመስል? ፈዋዝ ሙኒራን አገባ። ሙኒራ አንዲት ልጅ ህፃን ይዛ መጣች። ኒካህ ታሰረ። አሁን ፈዋዝ ከሙኒራ ሳይገናኙ ፈታት ሙኒራን። ይህች ልጅዋ ለሱ ሐራም አትሆንም። ላኪን ሙኒራና ፈዋዝ ከተገናኙ ግን ይህች ልጅ ያሳደጋት ለሱ ሐራም ትሆናለች ማለት ነው። እሺ የቁል ወረባኢቢኩም አላቲ ፊ ሑጁሪኩም ሚን ኒሳኢኩም አላቲ ደኸልቱም ብህና። والربائب جمع ربيبة وهي بنت المرأة يمسته لجمالت نو سميت ربيبة لتربيته إياها أنت سلاسة دكت ربيبة تبالالج. وقوله في حجوركم أي في تربيتكم ليس في غرفتكم، في تربيتكم. يقال فلان في حجر فلان إقليكو بإقف إقليكو نو يعد دقيب بالال بإقف إقلي أدقى إذا كان في تربيته دخلتم بهن أي جامعتمهن سلزي بسقاق نيوت يتقننيهات ست لجتوا لانت حرامتونا لتش يعني كان أنت كسادكات مالتنو. طيب حرم عليه أيضا بنات المنكوحة بنات المنكوحة يعني عند الست كاقبهات وبنات أولادها انقدي أقبته لجتوا حرام نولانتي يا قبهات مست يسوالج لانتي حرام نج يلجوالج وش دمو لانتم حرام نج كويس كذبها لا حتى لو فارق المنكوحة قبل الدخول بها أو ماتت جاز له أن ينكح بنتها ولا يجوز له أن ينكح أمها. سبحان الله يا الله هقكنا هون لمن بتل لمن بله تمر كتاتشوال يقول كنقات كتاتلو لو فارق المنكوحة قبل الدخول عمت أن عندي تقبلنا قنن يسا درقو كتألقات أو ماتت ويمك موتت جاز له أن ينكح بنتها لجتوى لأقبات إتشلال الناتوى التقنان يمك الناتوى موتت ويمسا يقنان يو فتت لجتوى لأقبات إتشلال يهن يزول بدم ولكن لا يجوز له أن ينكح أمها عند لج أقبانا يتشلج بكربات بكربات الناتوى لأقبا أيتشلم الشيء لأن الله تعالى أطلق تحريم الأمهات يعني يا مسته النات بدفنوا حرامنوا سلاله وقال في تحريم الربائب فإن لم تكونوا دخلتم بهن فلا جناح عليكم سلاله عند ثلج الناتوى للتاقباء يعني هيتشن لج بالتقنان الناتوى ماقبات كل كلنو نكح بمادرقه بيتشا. طيب الناتوى نكح حدرقه ساتقنان قن لجتوى للتاقبات تشلاله شي هنا من يقمل لين ستي هنا من يقمل لين هلو تسوس صوش مهنا اللباتشو مكنياتهم تلف لف سلاله الشي لجقموي سنان تدق مرلاتشو ما شاء الله أمست سدست أوطا فوز أوطا سزنبل أوطا أشي أوطا لين لما استست أو أو أو أو شمرستي إيه كذابين ناتشو هون دي لمرت لمرت عندي أشي خالد ابن وليد أنت استملس خالد ابن وليد أهوني أركو تستقلس أو مايك فري الشيء أحلام 999 أحلام 999 السلام السلام عليكم ورحمة الله وبركاته سمر ماشي استاذ انا عند ثلاث دول لمثالي اني اغبطشالو اغبطشي لجالي لجي يا لجي ابوات موتوال انا ماني ليلا كليلا سوغا نيكا اسركوي نيكا اسرري كهونه يا لجين ሊያገባት አይችልም ምክንያቱም እኔ ከሱ ጋር ግንኙነት ካረኩኝ ማለት ነው ግን ኒካ አስሬ ብቻ ከባለቤቴ ጋር ምንም አይነት ግንኙነት ሳይኖረኝ ወይ እኔ እሺ እህቶችና ወንድሞች ልድገምላችሁ እሱ አሁን ሌላ ቅሳ ነው ያመጣችሁ ልድገምላችሁ እስቲ ምንድነው ያልኩት لو فارق المنكوحة منكوحة مالت يا قبات مالت كونو انا عند سو نكاح اسرو منكوحة مالت نكاح اسر اللات مالت نو نكاح اسر كان دي سيتنا سايقنان كسواغا سايقنان ويم كموتج سايقنان يو كموتج لجتوال ما قبات يتشلال خلاص لجتوال ما قبات يتشلال ولكن አንዲት ልጅ አግብቶ ሳይቀርባት ሳይገናኙ ልጅቷ ከሞተች እናቷ ለማግባት አይችልም ይች ነች ስትማን ደግማታል ማይክ ፍሪ ሰላም አለይኩም ሰማ ሚስቲ አንድ ሚስቲ ዮና ካገባት በኋላ ባልየው ያሳደጋት እንደሆነና ያው ኒካህ ከስካሰረ ድረስ ከሚስቲየው ጋር ግንኙነት ካደረገ ልጅቷን ማግባት ሐራም ተሆነበታለች ነገር ግን ልጅ የልጅ እናት ለወንድየው ሐራም ናት ከልጅቷ ጋር ኒካህ ከስካሰረ ድረስ ግንኙነት ቢያደርግም ባያደርግም እናቷ የሚስቱ እናት ለሱ ሐራም ናት ቆንጆ መልስ በስ ባጭሩ ይህ ነው ስለዚህ የልጅ እናት ልጅ ከልጅዋ ጋር ብትገናኝ ባትገናኝ እናቷ ሐራም ነች የእናቷ ኒካህ ግን ካገኘሃት ብቻ ነው ልጅቷ ሐራም የምትሆን እንጂ ከእናቷ ጋር ግንኙነት ካላደረክ ልጅቷ ላንተ ሐላል ትሆናለች በስ ይህ ነው እሺ 13ኛው ወሐላኢሉ አብናኢኩም الذين من اصلابكم ኢላል ሐላኢሉ አብናኢኩም ማለት የልጅ ወንድ ልጅ ማለት ነው ወንድ ልጅ አለ አንተ ሚስቱ አንተ ልታገባት አትችልም خلاص ባጭሩ مثلا ወንድማችን ፈዋዝ አንድ ልጅ አለው እድሜው 25 ነው ዳረውና አገባ ልጁ ልጁ የፈዋዝ ልጅ አገባ አሁን ካንድ አመት በኋላ ልጁ ፈታት አባቱ ሊያገባት አይችልም ወሐላኢሉ ሐላኢል ማለት ሚስቶች ማለት ነው ሐላኢሉ አብናኢኩም የልጆቹ የልጅህ ሚስት ልታገባት አትችልም ግን ሸርጥ አደረገ ይህ ልጅ ከጀርባህ የወጣ ልጅ መሆን አለበት ወሐላኢሉ አብናኢኩም الذين من اصلابكم اصلابكم ከጀርባህ ማለት ነው يعني ازواج ابنائكم نعم حليله ابنك والذكر حليل وجملته انه يحرم على الرجل حلائل ابنائه وابناء اولاده يلجه لج ያገባተም ሐራም ነው ወኢን ሰፍሉ ከዛ በታች ሄድና ሁሉም ልጆቹ ስለሚባሉ የነሱ ሚስት ማግባት አይቻልም طيب ይህ ልጅ ደሞ አዲስ ነገር ደሞ አመጣሁን ልጅ ይህ ልጅ نعم من الرضاع يهون ولا من النسب يهون يقول اوسف من الرضاع والنسب يعني برضعهن ويس بنسب هلم يتكلكلون اجو مالت بلنا النقاقر يعني وندمه بنسب وندمه برضع عندنا اجو الناته بنسب الناته برضع عندنا اجو لما لتين فلقوا وإنما قال من أصلابكم كجربه يوت أم هنا اللبت لجو يالو دمو ليعلم أو ليعلم أن حليلة المتبني لا تحرم ልጄ ብለህ ያሳደግከው ልጅ ሚስቱ ልታገባ ትችላለህ የተከለከለው እውነተኛ ልጅህ ነው ይላል ይገባቸዋል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ያሳደጉት ወይም ደግሞ ልጄ ብለው የወሰዱት ዘይድ ኢብኑ ሐርታ የተባለው ሚስቱ አገቡት ነቢያችን ሰለላሁ ዐለይሂ ወሰለም ዘይነብ ቢንት ጀሕሽ የምትባለው የዘይድ ነው የነበረችው። ዘይድ የነቢያችን አገልጋይ ነው ያሳደጉት ነው ልክ እንደ ልጃቸው ይታሰብ ነበር። ዘይድ ኢብኑ መሐመድ ይባል ነበር ግን ከጀርባቸው የወጣ ልጅ ስላልሆነ የሱ ሚስት አገቡት ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ነው ያዘዘው እንዲያውም አላህ አግባ ብሎ ያዘዟቸው ያኒ ያዘዛቸው አላህ ነው። ተግባባን ወንድሞች? ልጅህ የፈታት አታግባ፣ ልጅህ ግን ከጀርባህ የወጣ ልጅ መሆን አለበት እንጂ በህፃነቱ ወስደህ ያሳደከው ባንተ የሚጠራ በስም የሚጠራ ሰው የሆነው ነገር ቢሆን ከጀርባህ ስላልወጣ እንደ ልጅህ ነው የሚቆጠረው እንጂ ልጅህ አይደለም። ስለዚህ እሱ የፈታት ሚስት ልታገባ ትችላለህ። خلاص طيب የመጨረሻው الرابع عشر من المحرمات حليلة الأب حليلة الأب يبا يا ميست عباتي يفتات ويمتتوات يموتي اهون ده سماتشو نو جاهليه ام يادرغوت ينبرو. نعم حليلة الأب والجد وإن علا فيحرم على الولد وولد الولد بنفس العقد سواء كان الأب من الرضاع أو من النسب لقوله تعالى ولا تنكحوا ما نكح آباؤكم من النساء وقد سبق. سلزي يهدب مو أباته من معناته أباته من الرضاع ولا أباته من النسب يقابلت شوال أبا بالي أباته من الرضاع مالك أنت كمستو يتأببك لج السكو أباته نو الشي لمسالي مشكات كنور جنة توت وسدوني الدقو ينور جنة بال لمشكات أباتي هونار قلت أنا وين دموش مشكات بس أن تو كنور جنة توت نو توت أنت لبن ويم حليب يتقطع الناتو هونج هذا لب الناتو كهونج بال وادمو أباتي هونار سلزيه የኑር ጀና አባት የምሽካት ሚስት ሊያገባ አይችልም። ግልጽ ነው ወንድሞች? እሺ ግልጽ ነው። የሚገርመው ነገር ግን የሚገርመው አሁን ጨርሰናል 14 እነዚህ ናቸው 14 حرام የሚሆኑ አሁን እንግዲህ በትንተና እናጋግራለን እነዚህ ናቸው 14 የሚገርመው ግን እነት ዑለማዎቹ خلاف የሰጡበት በጣም የሚገርም ነገር ተመልከቱ። ولو لمس امرأة بشهوة او قبلها عند سو عند مستاقبنا سامات تشاشاشون مبالو يعني اشات يازات اطوان يازات سامات منامنا درقة قد جمع على درقم الشي فهل يجعل ذلك كالدخول في إثبات حرمة المصاهرة؟ يجي سيت أقبته يساماتنا هلو نقر يا درقاقن جماع يا درقات سيت يعني ان يعني اهون مستولتهن تتشلال لشوي يعني الناتوا لقبات هاي تشلم لجتوا لقبات هاي تشلم يميلو نقر يهي هنا الويس ما انتنو قنيت ما رقال لبت بلو علماء تشينا نسو للقمر لا تشو. ولو لمس امرأة بشهوة بسمت كفر قو كسامات كمن يعني يمدرقون كالدرسو او قبلها ويم كسامات فهل يجعل ذلك كالدخول في اثبات حرمة المصاهرة؟ يعني بقابي تشامك نيات يتكلكلو نقر لهون تشلاله نقر قن يسها درق بمسامنا بمشاشات بجا يلال. وكذلك لو لمس امرأة بشهوة فهل يجعل كالوطئ في تحريم الربيبة؟ يعني يهن نقر ان دقن يتي تاسبا لالو فيه قولان علماء شبه للتكفلو اصحهما يلال عند مفسر اصحهما وهو قول اكثر اهل العلم أنه تثبت به الحرمة سبحان الله إنه بتأم يقرمن جن بزوج مصحفتنا بزوج علماء تأيكة يهن قر ما الرقاقات يقبانيا مكنياتهم بشنك لا تتولوا أيقبلهم تقبابا لمسالي أون قدي مسالي سل يهن قر إلكتريك نو انداي انداي انداي انداي قاتلبن كان أنت مسالي الوسدم كليلا مسالي الوسد كان أنت كوسدكم ما بقى نقري قاتلبن لمسالي عندت جميلة يمتبالو عليك عندو دمو عبد العزيز يمبال عليك أتو عبد العزيز جميلان أقبونا قنينيت على درقوم قن يعني كقنينيت بفيت يمي درقو يعلو نقر هلو أدرقو جمع قن الدرسو مزا ييتشي سيت مستو تهونا اللي شوي لمسالي مستو كونيش اللي جتوا حرام تهونا الليش الناتو حرام تهونا الليش يهونا كثير من العلماء نجألو عند مستونا متكوترو مكنياتهم ياو بلت لبلت نو يالتقنان ينجي بلنا مستي لمارك يمي تشلوت نقر هلو تدرقي سلزي مستونج يميلو بزو علماء چالو نو مستو عدر لچم يميلو قلو نا ابن كثير يمي بلو مفسر يادلو يه مستونا متقوطرو علي سبحان الله يقر مالكو عجيب والله سلزي يه بزيهن دالي هنا قر بزو بحث أسفل الجوال بزو علماء شنا بزو تفسيرات القرآن ممرمر على لبن ونتكو هنا بتأم على جنانه بتأم سلزي إن أنت نلال طيب كذاك الطلوع من نلال وأن تجمعوا بين الأختين هلت هلت اهتماما شوش دمو باند جزيل تجابات شوات شلم تجابا سعدي يمتبالالج مريم يمتبالالج وين فتحيانا مريم علو اهتما ما شوش ناتشو هولتهم باندقزي لاقبات شو عالشلم اندوها كموتش قن اهتوا لاقبات شلاللهو اندوان كتقلقو دمو اهتوا لاقبات شلاللهو اوكي يهن نقر بزيهلال كذي كم يجمع بين المرأة وعمتها ولا بين المرأة وخالتها عندي سيت تاقبانا اكستوا دمو هلتنيا تاقبات الله ايونم ويم دمو عندي سيت تاقبانا اندقنا ياباتوا اهت اقوتوا مالتنو اندقنا راقبا الاتشلم مكنياتم نبيات منالو لا يجمعوا بين المرأة وعمتها ولا بين المرأة وخالتها عند سو عند ثلج أقبتو أكستوا عندنا اللي أقبت هاي تشلم ويم يناتو يناتوا وند هت اللي أقب أي تشلم هلتم بعند بيت أي كمتهم حرام نو ما تشر الشوا يلتشو والمحصنات من النساء إلا ما ملكت أيمانكم سبحان الله يا قبات النا بالي الله دمو للتقبات أتتشلم قل من علي إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلكم قل بمركونيا يمتعش سيتكو هنش بل بنوراتم لببرو ليونتالو لمسالي عنديت صفية متبالو لجالتش عنديت دمو فاطمة متبالو لجالتش هلتم سيتوش ناشو نعم صفية متبالو بالالات اشي اوكي فاطمة متبالو دمو بالالات ولتم بالالات شو اهون صفية باليالات لا قبات هالشلم مكنياتهم اوكوبايد هون هالش خلاص تيزالش فاطمة بالالات قن كبالواقا بسلمنانا ب كفر قرنة تدرقنا يهيج فاطمة تماركج مركونيا هنا انقدي اتأسي الدرق ما شاء الله شيخ ابراهيم ادلنيانا ونا بشيخ ابراهيم اجودكج بالوا بهيوتو يالي يهيج شيخ ابراهيم يعني يستفيد يعني خلاص اللي ولد اللي زمد يتشلال نكاح لي على نكاح زنبلو اللي قابات يتشلال مالتنو مكنياتو مركون يانج باري يانج جن باريا يرهونش جن بالكالات للتاقبات تتشلم باريا جن بال بينوراتم عدو تقالاتنو بتورنت سلالي بموتم بايموتم للتاقبات بزيه درساتشن اتناكك المالتنو بمجرشاو قن الله سبحانه وتعالى سيات أنا ككمن عليه كتاب الله عليكم يهلو يالكواتشو أسر آلات سيتوش حرام نو يالكو هو كتاب الله يعني فرض نو ركن نو واجب نو اندات تساقا قروت إلال طيب للاس قويتاي وأحل لكم ما وراء ذلكم كزاقن يفلقاتشون سيتوش مرتاتشو أقبو أن تبتغوا بأموالكم محسنين غير مسافحين إن دفلقاتشو كنزي أرات أسر أرات سيتوش ليلة أقبوز يعني ولدو توالدو قن بقوادن ينتي أزكات سيت مهوني اللبات مالي سبحان الله يعني بقوادن ينت بقوشاش النتي يتقنان ياتشو يعني بزي عينت أتاقبواتي لأدبنو قدي يعني بأموالكم مهرشاتشو كفلاتشو أقبوات محسنين بنسهن تقنانيو غير مسافحين نعم يعني بزينا مقنانية اللباتشوم فما استبتعتم به منهن فآتهن أجورهن أجورهن نعم فريضة ولا جناح عليكم فيما تراضيتم به إلى آخر الآيات على كل حال يداري درساتشن تنش شنكلات أسفل لقوال مسافة أسفل لقوال إن الزهنة شو حرام يميهون البن له اللاتشن إشي آهن أسر أراتو يميتكسلن كنانتي مانو قوبزي هونو أسر أراتو يتكسلن كال هون دمو أسر أراتو بسوست النكفلات شونا أرات أرات أرات ويم أمست أمست أمست أدرقن نتكسات شو إن شاء الله بتنتنا ساتقبو سماتشو بيتشا يعني فروع منا من كرنش منا من اتقلصو اسر اراتتم بقى قلصو لنسي مايك فري. السلام عليكم ورحمة الله وبركاته. اوكي استاذ انا سباتو لما اتكس موكر علو سباتو بزمدنا بزندنا مكنيات يا حرام يونسن عند الناتوچاچن نا يا ناتوچاچن ناتوچ اندوم ناتوچاچو معناتنو ولت اهتوچاچن وي دمو يا اهتوچاچن 3 سيت لجوچاچن 4 يا ابات የአባት እህቶች በሙሉ አምስት የእናት እህቶች በሙሉ ስድስት የወንድምና የእህት ሴት ልጆች ስድስት የወንድም ሴት ልጆች ሰባት የእህት ሴት ልጆች እነዚህ ሰባቱ ያው በዝምድና حرام የሆኑ ናቸው በሰበብ ደግሞ حرام ከሆኑት ያው ምችሮን ተክሳለሁኝ ጡት በማጥባት ለምሳሌ አንዲት ሴት ጡት ካጠባች ማለት ነው እሷን ማግባትና ሴት ልጆቿን ማግባት حرام ነው ፕላስ ደግሞ አንዲት ሴት ካገባሁኝ እናቷን ማግባት حرام ነው ሴት ልጇን ግን ማግባት ይችላልሁኝ ከሷ ጋር ያው ግብረ ስጋ ካልፈጸምኩኝ ማለት ነው ከሚስቴ ጋር ግብረ ግንኙነት ካላረኩኝ እና ከተፋታ ወይ ደግሞ ከሞተች ልጇን ማግባት ይችላልሁኝ ተምበሰ بنسب ترونه يقلص كاتشو نا هلاشن سننا قرون دموش لوبي إياين بننا قر ብዙ ነገር እናሳጥር ነበርና ይበቃሃል ይበቃሃል ይበቃሃል ጽፈህ ነበር ስቶፕ ስቶፕ ይሄ ነበር ምክንያቱም ጥሩ መልስ መልሰሃል በነሰብ በሰበብ ደሞ ሌሎች ሰዎች ቢመልሱ ትንሽ ያማታው ይመስለኛል ስለዚህ በሰበብ ጠንቀቅ ብለህ መመለስ ያስፈልጋል እሱም ጥሩ ጀምሮ ነበር አላ ኩል ሐል የነሰብ በጣም ቆንጆ አድርጎ ነው የገለጻቸው እሺ የነሰብ ጨርሰናል የሰበብ ባንዳንድ ምክንያት حرام يوم يሆንብህ ሰባት ናቸው ፍሩዓት እንትን ቅርንጫፋት ትጥቀስ ቀጣ ርዕሰ ቀለሙ ብቻ ጥቀስ እሺ ማይክ ፍሪ السلام عليكم ورحمة الله وبركاته إن شاء الله دمسي كررسة أوكي هولاتو بطوت حرام كهونوت مالتنو عندوا بمثالي اندقلزوت مالنا عبدو قربيت هونو يجمال ميست يعبدو ندجكات أباج مالتنو يات أباجو النات راسوانا የሷ ልጆች የሷም ልጆች حرام ይሆናሉ ያጠባች ራስዋና ልጆቿ ማለት ነው ያው እዚ ላይ ማጥባት ሲባል ብዙ እንትን ምክንያቶች አሉት ዝርዝሮች አሉት እሱ ላይ ሳልገባ ማለት ነው ሌላ ደግሞ አንድ ሚስት አግብታ ተፋታ ስትመጣ ልጅ ይዛት መጣለች ልጅ ይዛ እሷ ልጅ ይዛው የመጣችው ይዛት የመጣችው ልጅ ያሳደካት ማለት ነው አንተ ያሳደካትን እንድታገባት حرام ይሆናል ማለት ነው ያው እዚ ላይም የሆነ ትንትምት ኖርበት በጃሂልያ ጊዜ የነበረው እሱ ሳይሆን በትክክል በእቅፍህ ባንተ እቅፍ ያደገች መሆን አለባት ማለት ነው ሌላው ደግሞ አልሙንካ ሐሲባል ደግሞ አንድ ሴት አግብታሃት ልጅዋ ላንተ حرام ትሆናለች ለምን አግብታህ ያው የልጇና የልጇ ልጆች እንዲሁም ማለት ነው ላንተ حرام ይሆናሉ እንዲህም ይሆነ ምንድነው ከተገናኘሃት ማለት ነው ከግንኙነት በፊት ከሆነ ግን ከጠላቃት ወይም ከሞተች እሷ ልጇ ሊያገባት ይችላል የሷ ልጅ ማግባት ይችላል ግን አንድ ልጅ አግብቶ አንድ ግን አንድ ልጅ አግብቶ ቢቀርባትም ባይቀርባትም የሷ ልጅ ግን ማግባት አይችልም ለምን አላህ Subhanahu Wa Ta'ala ባጠቃላይ እናቶች ለማግባት حرام ነው ስላለው በዚህ ደሊል የተነሳ ልጅቷ ቢቀርባትም ባይቀርባትም ልጅቷ ካገባ የሷ እናት ለማግባት حرام ትሆናለች ማለት ነው ሌላኛው ደግሞ ሐላኢሉ አብናኢኩም የሚለው ይሄ ወንድ ልጅ ማለት ነው ወንድ ልጅ የሱሚስት አንተ ልታገባት አትችልም ያው እንደዚህ ሲሆን ሸርጥ አለው ለዚህኛው ለምንድነው ይሄኛው ሸርጥ መግለጽ አለብኝ ኢንሻአላህ ሸርጡ ምንድነው ልጅ ከጀርባህ የራስህ ልጅ መሆን አለበት አንተ የወለድከው ልጅ ከጀርባህ የወጣ ልጅ መሆን አለበት እንጂ እንደዚህ ያሳደከው በማሳደግ ብቻ መሆን የለበትም ማለት ነው እዚህ ላይ የሆነ የረሱል ሰለላሁ ዐለይሂ ወሰለም ምክንያት ሰጥተናል ዘይድ ኢብኑ ሐሪሳ ረሱል ሰለላሁ ዐለይሂ ወሰለም ያሳደጉት እንዲሁም ዘይድ ኢብኑ መሐመድ ተብሎ ይጠራ ነበር ቢሆንም ግን የሱ ሚስት የነበረችው ዘይነብ ቢንት ጀህሽ ረሱል ሰለላሁ ዐለይሂ ወሰለም እንዳገቧት ማለት ነው ሌላው ደግሞ ሐሊለት አብ ያባት ሚስት ማለት ነው ያባት ሚስት አባት ቀደም ብለው እንደገለጹ አንድ አባታቸው በጃሂልያ ጊዜ አባቱ ሲሞት ያው ያባቱ ሚስት የነበረችው የሆነ ነገር ጨርቅ ጣል ካደረገባት ያባቱ ኒካህ እሱ ይወርስ እንደነበረ ማለት ነው ይሄ حرام ነው ያው ረሱል ሰለላሁ ዐለይሂ ወሰለም ግልጽ የሆነውን መልእክት ይዘውልን ከመጡ በኋላ ማለት ነው ስለዚህ አንድ ሴት አንድ ወንድ አንድ ሚስት እንትን ያው እንትን ከገለ ምሳሌ አድርገው የሰጡን ያው ምሽካት ከኑርጀና ጡት ከጠባ ብለው የሰጡን ማለት ነው ስለዚህ የኑር ጀና ባል ለምሽካት እንክን አባት ለብሽካት አባቷ ይሆናል ማለት ነው። ስለዚህ እሷ እናቷ ከሆነች ላጠባቻት እሷ እናቷ ናትና ካሏም አባቷ ስለሚሆን ይሄም ማግባት حرام ይሆናል ማለት ነው። ኢንሻአላህ እዚህ ጋር ይብቃኝ። والله اعلم مايك فري ما شاء الله ام مسلمه يتنبرش هول عمتات እኔ እውነቴ ነው እኔ አንድ ነገር በቃ ልሞላልሽ መጀመሪያ ይረሳሽ መጨረሻ ያኔ ሁለት እህትማማቾች ካገባ አንድ ሰው አይቻለም ሁለት እህትማማቾች እና በአንድ ጋር ሁለት እህትማማቾች አይቻለም ግን አንዷ ሙታ ወይም አንዷ ጠለቃትና ሁለተኛዋ ሊያገባች ይችላል እነዚህ ናቸው ሰባቱ እሺ ግን እውነት አሁን ምሽካት ስትመለስ ከዛ በፊት የነበረችው ስትመለስ ከዛ በፊት የነበረችው ስትመለስ والله ان بايكونو تنشي قرو لو يوطا اني دسالني مكنياتهم الله شوفوا الله بتعمي تدسته كونو والله يعني حديثوچو سانب مندنو ميلو الله سبحانه وتعالى مجتمع قوم في بيت من بيوت الله الا وحفتهم الملائكه وغشيتهم الرحمه ونزلت عليهم ونزلت عليهم الملائكة تمام وذكرهم الله في من عنده يعني الله أهون درس السنسات سنماركو ملائكة شو اندكببون تاك الله شو يه عندنو هلتن يادمو الله سبحانه وتعالى من إلال لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس أهون يتكمتنو كو الله سبحانه وتعالى بعرشهنو إيكو الرابنكونو አንዱ ሲኮላተፍ አንዱ ሲመልስ አንዱ ሲሳሳት እኔ ሲመልሳችሁ እና በሱ ቃል እኮ ነው በአላህ ቃል በአላህ ቁርአን እንደዚህ አقول لكم صراحه በአለም ያለ ስብሰባ የፈለገውን ይሁን የሚኒስትራት ነው የኮንግረስ ነው የምንድን ነው የፈለገውን ቢሆን ይህችን አሁን የተቀመጥናት مجلس والله الذي لا اله الا هو ከዚህ አትበልጥም ነው ማለት ምክንያቱም እኛ የተቀመጥነው አሁን ቁርአኑን ያፍሰለሰን ቁርአኑን የተፈሰረ አንዱ ሲሳሳት አንዱ ሲመልስ አንዱ ሲኮላተፍ አንዱ ትሲል ያኒ የምንፈቆቀው ያለነው የአላህን ቃል ለመረዳትና ተረድተን ደሞ በሱ እንድንሰራ ይሄን ሁሉ አላህ Subhanahu Wa Ta'ala በጣም እየተደሰተ ነው ይስማኛል እኔ አላህን ባላይም والله ይስማኛል አሁን እየሰማ እያየነውና ይሄን ነገር አሁን ሙስሊማ ኡሙ ሙስሊማ ስትመለስ يعني بيت ايت اگر እንዳለች አላቀም እኔ ባንድ ዓለም ኮ እንትን ቁጭ ብላ ይሄን ነገር ስትመለስ ሴት ነችና በጣም ይገርማል ያስደስታል አላህች والله በእውነት እኔ እንጃ سورة النساء ለየት ያለ ህዋሁ ልትፈጥርልን ነው መሰለኝ سورة النساء ለየት ያለ ሁኔታ የሚያስደስት ሁኔታ ልትሰጠን ይመስለኛል እኔ አጀማመሯ ብቻ በጣም ያስደስታል ነው ምለው ከጥሉበት ወንድሞችና እህቶች በተለይ እኔ ወንድሞች ልወቅሳችሁ በወቅሳችሁ አልተሳሳትኩም የምትወቀሱ ናችሁ ጥቂት ናችሁ የምትመለሱት ያላችሁ 90% ሴቶች ናቸውና እኔ ዱዓ አድርግላችሁ ለነሱ ኢንሻአላህ على كل حال درሳችን በዚህ ተጠናቀቃል سورة النساء بزي آنت نوم تكتلونا استفيدونا ملاحشو كزي كتلو انجديه عرفتاتشن بتقام سنة رزمي اهون بزونو على عرفت بزونو يتقوازنو ولت ساعة تقول سوس ساعة رب قدينو يتقوازنونا اهون ابو عثيمين ما يكون تقبلنينا تنش وها من تتابت كزكازا من تتابت كزابو هلا ان شاء الله يمي هوني هونا ان شاء الله اوكي ابو عثيمين الله سماني الله ويم امت الله الليك قالوا مسرين يتايونيال على كل حال ما يكفري ام عبدي ما يكفري ابو تياكنا مرس عفو بتلوني اني جا عند نجر بتاسقوني ترو نبر والله ان نجر اسك تنش اسقاچو تشنوني ترو نو على كل حال كليله دومو اكرفني ادلم اكرفن لياي انلم يساكن ان لياي كليله دومو بدو ان لياي نو ملاچو الحمد لله نيجن باتك علي ونتينو አድሚኖቹ እና አሙ አብዲን አመቱላህ አቡ ዑሰይሚን ሁላችሁም እንድታውቁልኝ ደስተኛ ነኝ። በጣም በተፍሲሩ እንዲያውም በበድር የሚካሄደውም ፊቅሁም ሐዲሱም ማሻአላህ እጆች እየበዙ ናቸው፣ ጣቶች እየበዙ ናቸው፣ መልስም እየተከፋፈሉ ናቸው። እባካችሁ ጨምሩበት። አላህ እንዲደሰት ትምህርቱ እንዲገባን ሼኻችሁ እንዲደሰት ያኒ እጃችሁን አውጡ፣ መልሱ። መልስ መስጠት እኮ ኢፍታ አይደለም ወንድሞች። ምን የሚያሳፍር ነገር አለ? መልስ መስጠት መሞከር ነው። የሞከረ ይሳሳታል፣ እንደገና ኸላስ ትክክል ይሆናል። የወደቀ ይነሳል፣ ቀጥ ብሎ ይሄዳል። ዝም ብሎ በማዶ የሚሰማ እንትን ግን እውነቴ ነው ምንም አያስተፊድም። ና ያኒ መመለስ ማለት ወንጀል አይደለም። መመለስ ማለት ፈታዋ መስጠት አይደለም። መመለስ ማለት ያኒ ምንም ትን የለም። እንዲያውም መሞከሩ ጥሩ ነው። አክቲቭ መሆን በዚህ በጣም ቆንጆ ነው። ስለዚህ ሐቂቀተን ሱረት ኒሳ ከተጀመረ ጀምሮ አላህ ስብሓነ ወተዓላ እያሰፋው ይሄድ ነው የምንለው። ና የእኔ ደርስ ዛሬ በዚህ ይጠናቀቃል። ዱዓ አርጉልን፣ ዱዓ ላርግላችሁ፣ ዱዓ እንደራረግ ማለቴ ነው። አላህ ስብሓነ ወተዓላ ከማ ጀመዓና ፊል ፓልቶክ የጅመዓና ፊል ፊርደውስ ልአዕላ ወዛሊከ ዓላ ላህ የሲር አበደን የሲር የሲር ጅደን ለአላህ የሚሳነው ነገር የለም። አላህ ስብሓነ ወተዓላ እንዲያውም እውነቴ ነው በመፈኮር ነው ምትን የምትለው። እኔ ወላሂ እኔ አንዳንድ ጊዜ እፈኮራለሁ። ለአላህ ምን እለዋለሁ? ወላሂ ወላሂ ጀነት አልፊርደውስ ታስገባኛለህ እላለሁ። ምንድን ነው አላህ ምን ይላል ታውቃላችሁ? አላህ ይስቃል፣ ደስ ይለዋል እንጂ ለምንድን ነው ምስል እንደዚህ እለዋለሁ? ወላሂ ፊርደውስ ልአዕላ ታስገባኛለህ። ምንድን ነው የሚሳነህ? ምን ይጎድልብሃል? እስቲ በሉት እስቲ ለአላህ ወላሂ ያ ረቢ። ድሀ አይደለም የምለምነው ያለሁ፣ ሀብታም ነው የምለምነው። ሀብታም ነህ፣ ቻይ ነህ። የምታደርገው ጥያቄ የለህም። የምታደርገው አንድ ሰው ሚነፍር እንትን እኔ አበኳቶ የለህም፣ ጠበቃ የለህም፣ ተቃራሪ ተጻራሪ የለህም። ሰማይ መሬት ጀና ጀሀነም ህዱ በእጅህ ነው። የምትፈልገው ታረጋለህ። ጠይብ ለኢብራሂም ስራጅ ይህ ضعيف በጣም ደካማ የሆነው ፍጥረት ጀነት አልፊርደውስ ጣል ብታረገው ምን ይጎድልሃል ነው ምለው ለአላህ። እስቲ እንደዚህ በሉት ወላሂ። ምክንያቱም አላህ ፕሮቶኮል የለውም በዱዓ። አላህ ፕሮቶኮሉ ምንድነው? በልብ በቃ አንድ መሆኑን አውቀህ፣ ትልቅ መሆኑን አውቀህ፣ ቻይ መሆኑን አውቀህ፣ ምንም የሚያቅተው ነገር እንደሌለ አውቀህ ብትለምነው ወንጀልህ በሙሉ ለአላህ እንደ 5 ሳንቲም አይቆጠርም። ስለዚህ ሁላችን እውነቴ ነው ራሳችን ሳናነሳንስ ነዓም ወንጀለኞች ነን፣ በጣም ብዙ ወንጀል አለን። ولكن الله أعلى من ذلك، رحمة الله أوسع من ذلك، مغفرة الله أوسع من ذلك. الله رحمن رحيم رؤوف محبوب. يعني الله سبحانه وتعالى صفاتنا بهرياته إن يندم الناس بواد اللم الناس للجوشوا يالات إزنت الله دم بنيا يالو إزنت متوشي اتفي هونال. ስለዚህ ነስአሉላህ አልፊርደውስ ልዓላ በስራችን ሳይሆን ወይም ደግሞ በምናደርገው ኢማን ሳይሆን ላኪን አላህ ቻይ በመሆኑ በማለመናችን ብቻ በአላህ ስብሓነ ወተዓላ ያለን ተስፋ ወደር የሌለውና ግድብ የሌለው ስለሆነ አላህ ስብሓነ ወተዓላ መርፌ የምታህል ነገር ታስደስተዋለች። እውነት እውነት ኢዘን ነቁል ያ ረብ ቢረሕመቲከ يا ودود يا لطيف يا بديع السماوات يا من لا يعجزه شيئا ويا من أمره كله بين كاف ونون كما يقولون كن كالك يهونال وأنت على كل شيء قدير. أنت يا رب العالمين خلقتنا بدون حاجة أصلا الله سفترا أسفل لقوتا للم يفترا ምንም አናስፈልገውም። አስለን ዒባዳ ብናደርግ ዒባዳ ባናደርግ ለአላህ ስብሓነ ወተዓላ ጤፍ የምታህል የምንጨምርበት ነገር የለም። በሙሉ ህዝብ ደግሞ በዚና በጉቦ በሽርክ በምን ቢጥለቀለቅም ከአላህ ክብር አንድ ጤፍ የምታህል አይቀንስም። حقيقة بزيست نوك أو الله سبحانه وتعالى الله إما أسفرا نقرأ دلم الله ودادون ودات شوالو يميل قيتانو الله اللي قزي مجحفت شفنا ميقدلنا كم بك اللي موسدا دلم بزيها نوسدو الله سبحانه وتعالى نعم نفروالن تلك سلوهوني كبدلك اللي كتاهن دميتشل بمواقعتشن نفروالن لكن دمو اني اسكزه درس الله سبحانه وتعالى كتشكاني وارهرهو رحمتنا ازنتو يبلطال اللهم دزي بل دزي بالقران رحمته سبقت غضبه الله سبحانه وتعالى كقطاو بلاي 100 شي اج يسو رحمتنا انتن سلازي تسفاس انقرط الله سبحانه وتعالى جناب لن كون انطيقو فردوس الاعلى بلنو منطيقو لانه كبرياء يالو بتام متكبر جبار فعال لما يريد على كل شيء قدير لا يسأل عما يفعل ونحن نسأل يهن بحرية السلالة الله سبحانه وتعالى يفلق هن قربك بإخلاص طيقه الله ستحل يهمج أرشاك علينا ونا الله سبحانه وتعالى اسكسامنت ياسكوين كالاسكوين دمو بجنة قنانين بموت يمين لي كاللي كنيا أهن بزي روم نبالي لوش روم يعلنو بموت من الله كهاني هلاتشوم أن الرساسة شيخ إبراهيم متوال كسماتشو أم عبدين متالج كسمان أبو عثيمين متوال كسمان كتا من درقو إجاتشن ودسبي نشهد له أنا مثلا أقول يوستالكم وستو الله نميهكو لكن أم عبدين أبو عثيمين أمت الله بركة أبو فلان ودزيهم يتورارات ودين في اللقاء يا الله أن المودد في اللقاء سرارات وبتشان ما قولنا يا ربي قال يا متوال اللهم ارحمه يا رب اللهم إني مسكرنين بلن إن دان الرساسة إيالكم قديه إسكي كلامي الله يتبك أن يتبك أتشو والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين. بسم الله السلام عليكم.